رب العالمين والصلاة والسلام على سيد المرسلين وخاتم النبيين نبينا محمد وعلى آله وأصحابه أجمعين ومن اهتدى بهداهم إلى يوم الدين أدماج وشاچن السلام عليكم ورحمة الله وبركاته بزاريو ينبيات عند زججت يما قربو ከነቢያቶች ታሪክ ሁሉ ሰፊና ብዙ ክስተቶችን ያዘለውን የነብዩላህ ሙሳንና የፈርዖንን ታሪክ ሲሆን በነቢያት አምድ የመጀመሪያው ዝግጅት ላይ እንደገለጽኩት የነቢያቶችን ታሪክ በደንብ ያልተማረ ቁርአን ሲቀራ ወይም ሲቀራ ገብቶት ሊረዳው እንደማይችል የተረጋገጠ ነው። የነብዩላህ ሙሳን ታሪክ ሳዘጋጅ ከ95 በመቶ በላይ ታሪኩን ከቁርአን ብቻ ልወስድ ወስኛለሁ። የዚህም ምክንያት ሁላችሁም እንደምታውቁት በይሁዶች ዘንድ የነብዩላህ ሙሳ ታሪክ ስለተዛባና ስለተበከለ ይህም እስራኤልያት ብለን የምንጠራው ሲሆን እኔም ከዚህ ለመጠንቀቅ በማለት ነው። ነብዩላህ ሙሳ የኢምራን ልጅ ሲሆን የነብዩላህ ያዕቆብ ዙሪያ እንደሆነ ይነገርለታል። እዚህ ላይ መረዳት ያለብን የነብዩላህ ያዕቆብ ሌላኛው ስማቸው እስራኤል ሲሆን በኒ እስራኤል ብለን የምንጠራቸው የያዕቆብ ልጆች ናቸው ማለት ነው። በነብዩላህ ዩሱፍ ታሪክ መጨረሻ ላይ እንዳየነው እነዚያ ከፍልስጤም ወደ ግብጽ የመጡት የነብዩላህ ዩሱፍ ወንድሞችና ሌሎችም ሰዎች ብዛታቸው 86 ሲሆን ከዚያም በኋላ ቀስ በቀስ ተዋልደው ተባስተው ወደ 600 ሺህ ተጠግተው ነበር። አሁንም የነብዩላህ ሙሳን ታሪክ ከመጀመራችን በፊት ግልጽ ላደርገው የምፈልገው ጉዳይ ልክ በዘመናችን አሜሪካን የሚመራ ሰው ፕሬዝዳንት ሲባል ወይም ደግሞ እንግሊዝን ወይም አውስትራሊያን የሚመራ ሰው ደግሞ ጠቅላይ ሚኒስትር እንደሚባለው ሁሉ በዚያን ዘመን ሮማንን የገዛ ሁሉ ቀይሰር ተብሎ ሲጠራ ፋሪሶችን ወይም ፐርሺያንን የገዛ ደግሞ ኪስራ ተብሎ ይጠራል። እንደዚሁ ሀበሻን የገዛ ሁሉ ነጃሺ ሲባል ግብጽን የገዛ ሁሉ ደግሞ ፈርዖን ይባል ነበር። በነብዩላህ ዩሱፍ ጊዜ የነበረው ንጉስም ስሙ ረያን ኢብኑ ወሊድ ቢሆንም ፈርዖን ተብሎ ይጠራ ነበር። እንደምታውቁትም ይህ ንጉስ ደግና እንዲያውም ነብዩላህ ዩሱፍን ከእስር ቤት አውጥቶ ለርሱ ግምጃ ቤት አላፊ ሆኖ እንዲሰራ ፈቅዶለት ነበር። በዚህ ዘመን በኒ እስራኤል ወይም የነብዩላህ ያዕቆብ ዙሪያዎች መብታቸው ሳይነፈግ በሰላም ሀገሪቱ ውስጥ ይኖሩ ነበር። ይህ ንጉስ ወይም ፈርዖን ሲሞት የሀገሪቱን ጉዳይ በሙሉ ለነብዩላህ ዩሱፍ ትቶ ነበር የሞተው። ነገር ግን ከጥቂት ጊዜ በኋላ ሀገሪቱ ካለ ንጉስ ስለነበረች አቡስ ኢብኑ ሙስአብ የሚባል አረመኒና ጨካኝ አንድ ፈርዖን መጣ። ይህ ፈርዖን በኒ እስራኤልን በጣም ይጨቁናቸው እንደነበር ይነገራል። ይህም ፈርዖን ሲሞት በቦታው የተተካው ወንድሙ ወሊድ ኢብኑ ሙስአብ ሲሆን ይህም ፈርዖን ከወንድሙ የባሰ ካፊርና ጨካኝ ሲሆን አንዳንድ ድርጊቱም የሁሉንም ነገር ወሰን ጥሶ ነበር። ሚስቱም አሲያ የምትባለው ሙእሚን ስትሆን በቁርአን ላይም አላህ ለሙእሚኖች በምሳሌነት ጠቅሷታል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ከሙለ ሚነ ሪጃሊ ከሲር ወለም ይክሙል ሚነ ኒሳኢ ኢላ አርባዕ ከወንዶች ብዙ በኢማናቸው የተሟሉ የመጠቁ አሉ። ከሴቶች ግን ከአራቱ በስተቀር ያንን ደረጃ የደረሱ የሉም አሉ። አሲያ ኢምራአቱ ፈርዖን ወመርየሙ ቢንቱ ኢምራን وخديجة بنت خويلد وفاطمة بنت محمد عليه الصلاة والسلام ناچالو አሁን የፍርዓውን አስያን ያገባበት አቋም በተፍሲል ላይ ሲገለጽልን ፍርዓውን በተለምዶ ደስ ያለውን ሴት ልጅ በግድ ይወስድ ወይም ይዳፈር ነበር። አንድ ቀን ለአስያ አባቱም ልጅህን ስጠኝ በማለት አዘዘ። የአስያ አባቱም ትንሽ ልጅ ነች እንዴት ተሰጣለው ሲለው በግድ ተሰጠኛለ ብሎ አስተነቀቀው። የአስያ አባቱም ቤት ሄዶ ፍርዓውን ፈልጎሻል ብሎ ለአስያ የሚያስተነግጥ ኸበር ነገራት። አስያም በአላህ የምታምን ስለነበር እንዴት ካፊር አገባለሁ ብላ መለሰች። አባቷም ሲመለስ ኢዘን ሐለክቲ ወሐለከ አህሉኪ አሏት። እንግዲያውስ አንቺም ቤተሰቦችሽም በፍርዓውን እጅ ልንጠፋ ነው አላት። አስያም ለቤተሰቦቿ ስትል ጋብቻውን ተቀብላ በግልጽ እየጠላችው አብራው እንደኖረች ተነግሮላታል። ፍርዓውንም ግዛቱ በሰፋና ቀናቶች ባለፉ መጠን ጭካኔውና ኩራቱ እየከፋ መጣ። የኩራቱ መጠን አልፎ ማንም የሰው ልጅ ሊለው ይቅርና በአንጎሉ እንኳን የማያስበው ነገር እርሱ ሌት ተቀን ማለት ጀመረ። فقال انا ربكم الاعلى اني ታላቅ ጌታችሁ ነኝ አለ። የሚገርመው ነገር ህዝቡም አምኖበት መቀበሉና ፍርዓውንን እንደ ጌታ መውሰዳቸው ነበር። ለዚህም በሌላ አያ ላይ ደግሞ ሲናገር وقال فرعون يا ايها الملأ ما علمت لكم من اله غيري فرعونم سوچ ہوئے کنی لیلا گیتا منورن علاوق اللاچوهم مالا ليلو يا فرعون كفات بتفسير لا سينگر حزبون كفنا زك يادرگ بدرجه يكفافل مگزات نبر በተለይም በኑ እስራኤልን በሚመለከት አዲስ ህግ ሲያወጣ ካሁን በኋላ በኒ እስራኤል ለግብጻውያን ባሪያዎቻቸው ናቸው አለ። ሴቶቻቸውንም እንደፈለግን ወስደን በባሪያነትም ሆነ ካለጋብቻ ልንጠቀምባቸው እንችላለን አለ። إن فرعون علا في الأرض وجعل أهلها شيعا يستضعف طائفة منهم فرعون بمدر لا إراس كفا درقو كورانا يحاقريتون هزبية كفا فلا قماشون دقمو يادداكم نبر على الله يم يادداكم أجوم بني إسرائيل النبر ታሪክ ተናጋሪዎችም እንደሚያስቀምጡት በበኒ እስራኤል ላይ መከራውና ግፉ ሲበዛ በኒ እስራኤሎች የሚስናኑበት አንድ ነገር ቢኖር በቅርቡ ነብይ መጥቶ እነርሱን ነጻ እንደሚያደርጋቸው ነበር። አንድ ቀን ፍርዓውን በጣም ያስፈራውና ያስጨነቀው ህልም አይቶ ነበር ይባላል። እሳት ከቤት አልመቅደስ አካባቢ ወጣና ወደ ግብጽ መጥቶ የበኒ እስራኤሎችን ቤት በስተቀር የግብጻውያኖችን ቤት ብቻ የመረጠ ሲያቃጥላየ። ፍርዓውንም ይህን ህልም እንዳየ ካህናትን ሰብስቦ ፍቹ ምንድነው ብሎ ጠየቃቸው። እነርሱም ፍቹን ሲነግሩት በቅርቡ በበኒ እስራኤል ውስጥ የሚወለድ ነብይ አለ አንተም የምትጠፋው በእጁ ነው አሉት። በዚህ ጊዜ በጣም ተናዶ ከዛሬ ጀምሮ የበኒ እስራኤል ሴት እስክትወልድ ጠብቃችሁ የወለደችው ወንድ ልጅ ከሆነ ወዲያ በአራስነቱ ይገደል በማለት አዘዘ። ለዚህም ጦሩን በኒ እስራኤል መሃል ገብተው በቅርቡ እንዲከታተሉ በማድረግ በኒ እስራኤልን ያስፈራራ ጀመር። በሀገሪቱ የነበሩም አዋላጆች አንቲ ሴት ስትወልድ ህፃኑ ወንድ ሆኖ ለጦሩ ካላስታወቁ እነርሱ እንደሚገደሉ ተነገራቸው። ሀገሪቱ ውስጥ ወደረ ሌለው ሽብር ተፈጠረ። ብዙ ሕፃናቶች ታረዱ። የፊርዓውን የበኒ እስራኤሎችን ልጆች ማረድ አስመልክቶ በቁርአን ላይ ሲነገረን يذبحوا أبناءهم ويستحيي نساءهم إنه كان من المفسدين وندوش لجو چاچون ياردبا چوننا سيتوش لجو چاچون نيتو نبر ارسون كاعت فيوش عاندو نبر على الله فرعوني هنت ازاس ياوج ينبي الله موسى وندم هارون كتولد ابو على سيهون موسى بزي جزي اناتو عرقزاو نبر يا نبي الله موسى اناتم مولا جواسي كربنا متسي متعباد كساو هلو تششقا موسى كولد اجبو على يبلت اتجنك جمر هسانو كالك اسا ويم عند سو كايو لجو عندم يقدد لباتا وقج بزي جزي الله لجواني متادن بيت من قد أساوكات وأوحينا إلى أم موسى أن أرضعيه يا موسى النات اندتات أبو عملكات نات فإذا خفت عليه فألقيه في اليم ولا تخافي ولا تحزني فتشاون الناكو تطرون كفراش ودوان زور وريو التفري اتزني علات إنا رادوه إليك وجاعلوه من المرسلين إنيام ودانشو من لسنو كملك تنيوشو عندو النادر قوال لنالا أهون يا فرعون طور عراس لجيار ردا حقريتون شبر إيالك أكباسالا فتشو بالتام بمبرتاتو يا موسى أنك للجو بالتام فراج موسى عراس لجهونو سالة يا الله انت ازاز لما موالات اناتو هودا ايه بابا مش دقمان دقنان دمتات اباوسات تاوك موسى لمش الرشا قزيات اباچونا كزيان بتنش ساتن وست اسكمتاو سماو تسنابتاو يا انات هود بمايش لبت اسازان يا كوهان لجوان ينايل ونزلاي لككتشو كتلام لموسى اهد ساتنوننا ينايل ونزي يتكتلش ييتن دمي درس تكتاتينا ايه عالتشات ينبي الله موسى اهدن ينايل ونزيزا وندموكا لبس ساتن عينوان اندافتانكوان ساتانسا عدفتا ستكتل سايتاسب يوانزو جرت ساتنون ودى فرعون بيتا من قستي مروال بزيقزي فرعون اقافاري وج ساتنون وستو سيايوت هزقان لجهونو ياقنيوتال كزيام عراس لجبها قريتو ايا سار ردا ودى لو چكاين فرعون هزقانون موساني وستوتال فالتقطه آل فرعون ليكون لهم عدوا وحزنا إن فرعون وهامان وجنودهما كانوا خاطئين يا فرعون بيت سبوتشم أنست وسدوت ألاتنا حزن لهون باتشو فرعون النهامان والتدرو تشاتشو متفاتن يشناتشو على الله يا فرعون القافاري وچم موسى لفرعون بمياسا يبت وقت آسيا يا فرعون مست مهان سلهون اچنا مولد سلمات تچن فرعون انداجل لو تماد سنة چون وقالت امرأة فرعون قرة عين لي ولك لني يا عين مرقيا هنا لانتم لا تقتلوه عسى أن ينفعنا أو نتخذه ولدا وهم لا يشعرون أتقدلوت لتأكمن ويم لجعدر قلني زوي كجلنا لالج النرسون في السامعون يما يوقوهون ونبر فرعونم لآسيا سنقراد قرة عين لك لالي يانشي عين مرقيا انجي يني عيد اللم እኔ ደግሞ ምን ሊያደርግልኝ ነው የበኒ እስራኤልን ልጅ የማሳድገው አለ። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ለው ቃለ ቁረቱ ዐይኒን ሊ ለማ አሳበሁ ልአዛብ፣ የኔም ዐይን መርጊያ ቢል ኑሮ የአላህ ቅጣት ባልደረሰበት ነበር አሉ። በሌላ በኩል የነቢዩላህ ሙሳ እናት ልጇን ባህል ላይ ጥላ ወደ ፍርዓውን ቤተ መንግሥት ማምራቱ ኸበሩ ከደረሳት በኋላ የነበረችበትን ሐል አላህ ሲነግረን وأصبح فؤاد أم موسى فارغا إن كادت لتبني به لولا أن ربطنا على قلبها لتكون من المؤمنين. يا موسى إنات لب بعده هنا من النجر كموسى بستكر أتاسب مع الله. يا موسى قداي أسجنكات أتبلام أتتطام ምንም አይነት ወሬ አይጥማትም ነበር። የልጇ ሐሳብ እንቅልፍ ነሳት። ካለ ሙሳ የእናቱ ህይወት ባዶ ሆነ። ኢንካደት ለቱብዲ ቢሂ ለውላ አንረበጥና ዐላ ቀልቢሃ ሊተኩነ ሚነል ሙእሚኒን፣ ልጁ የእርሷ መሆኑን ልታሳወቅ ምንም አልቀራትም ልቧን ባናረጋጋው ኑሮ አለ። ከሙእሚኖችም አንዷ ልትሆን አረጋጋናት አለ አላህ። መንገድ ላይ ወጥታ ልጄን ስጡኝ ልጄን መልሱልኝ ብላ ልትጮህ ምንም አልቀራትም ነበር። አሁን አላህ ይህን ጭንቀቷን አይቶ ልጇን ሊመልስላት ፈለገ። ሙሳ ፍርዓውን ቤት ከገባ ቀን ጀምሮ ማልቀሱን አላቆመም ነበር። በሀገሪቱ አለች የተባለች ጡት አጥቢ ቢያቀርቡለት አልጠባ አለ። وحرمنا عليه المراضع من قبل كذهم بفيت يليلا سيتن طوت حرام درقن بتا لالله لقصونم على قوم بمالتو بفرعون بيت وستيالو سوش تشقرو سالة يا موسى انات دقمو لسيت لجوا ستلات وقالت لأخته قصيه فبصرت به عن جنب وهم لا يشعرون. እህቱንም እስቲ ቤተ መንግስቱ አካባቢ ሂጅና ስለ ወንድምሽ ሰሌ ምን ላይ እንዳለ ተከታተይ ያለቻት። እህቱም ሰው ሳያውቅባት ለመሰለል ሄደችና የሙሳን ወሬ ስትከታተል የሚያጠባው ሰው እንፈልጋለን ሲሉ ሰምታ ወንድሟ መሆኑን ሳታሳውቃቸው فقالت هل أدلكم على أهل بيتي يكفلونه لكم وهم له ناصحون. እኔ ማንኛውም ልጅ እምቢ የማይላት አጥቢ ሴት ልጠቅማችሁ ወይ ብላ ጠየቀች። ይህችም ሴት በጣም ደስ የሚል ሽታ ስላላት ልጅ የተባለ እምቢ አይላትም አለች። እናቷም ማለቷ ነው። አሁን የፍርዓን ወታደሮች ሙሳን አጅበው ወደ እናቱ ቤት በመውሰድ ሲሞክሩት ሙሳ ሳያቋርጥ ለብዙ ጊዜ ጠብቶ ጠገበ። አሁን በሁለተኛው ቀን አሲያ የፍርዓን ሚስት ወደ ሙሳ እናት መልእክተኛ ልካ እኔ ዘንድ ቤተ መንግስቱ ውስጥ እየኖርሽ ብታጠቢውስ በማለት ስትጠይቃት የሙሳ እናት አይሆንም እኔ ቤተሰብ አለኝ አለቻት። በዚህ የተነሳ በየቀኑ የፍርዓውን ወታደሮች ሙሳን ከቤተ መንግስት እያጀቡት ወደ እናቱ ቤት እየወሰዱት ካጠባችሁ በኋላ ይመልሱት ነበር። በዚህም ሰበብ የሙሳ እናት በሀገሪቱ ውስጥ እየተከበረች ከመምጣቷም የተነሳ እንዲያውም የፍርዓውን ወታደሮች ለሙሳ እናት ሀዳያ ወይም ሽልማት በየቀኑ ያመጡላት ጀመር። ነቢዩላህ ሙሳ በእንደዚህ አይነት ሁኔታ በፍርዓውን ቤተ መንግስት ውስጥ አድጎ 18 ዓመታት ሞላው። አድማጮቻችን፣ አላህ ካለ በሚቀጥለው ሳምንት የነቢዩላህ ሙሳንና የፍርዓውንን ታሪክ በሁለተኛው ክፍል ይዤላቸው እስከምቀርብ ሰላም ሆኑልኝ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين. أدماج وشاچن، السلام عليكم ورحمة الله وبركاته. በክፍል አንድ የነቢዩላህ ሙሳና የፍርዖን ታሪክ ላይ የሙሳን አስተዳደግ ካየን በኋላ ዛሬም ከዚያ በመቀጠል ረሱል ሰለላሁ ዐለይሂ ወሰለም በሚዕራጅ ሐዲስ ላይ ሲናገሩ ሙሳ ጠየም ከማለቱ አልፎ ወደ ጥቁርነትም ይወስደዋል አሉ። ነቢዩላህ ሙሳ በሰውነታቸው ግዙፍ ሲሆኑ ሲናገሩ ደግሞ ምላሳቸው ይተሳሰር ነበር። ለዚህም ፍርዖን ነብዩላህ ሙሳ ነብይ ከሆነ በኋላ ሲያናግራቸው በንቀት ሲመለስ ام انا خير من هذا الذي هو مهين ولا يكاد يبين በእርግጥም ከዚህ ሀብት ወይም ስልጣን የሌለው ደካማ እኔ የተሻልኩ አይደለሁም ولا يكاد يبين ليلو قرتو كمن تباتبو يتنسى يمناغرو انكون ايغبام مال عند قم موسى كتماو صط بالبت وقت منجل لاي سيهد ودخل المدينه على حين غفله من اهلها فوجد فيها رجلين يقتتلان هذا من شيعته وهذا من عدوه ሁለት ሰዎች ሲደባደቡ አገኘ። አንደኛው ከሙሳ ጎሳ በኒ እስራኤል ሲሆን ሁለተኛው ከጠላቱ ወይም ከፍርዖን ወገን ነበር። فاستغاثه الذي من شيعته على الذي من عدوه فوكزه موسى فقضى عليه ያም ከወገኑ የሆነው ሰው በዚያ ከጠላቱ በሆነው ሰው ላይ እርዳታን ጠየቀው። ሙሳም ببوتي عندي سمتاو ساياس بو سويون قدلو قال هذا من عمل الشيطان إنه عدو مضل مبين موسى امتدناكتو يه كشيطان سرانو ارسو قلصا ساساج تلاتنو النعلا بتارك لايسين نقر اللات نبي الله موسى يأسر سو قلبت نبرو يبالالو ሆኖም እንዴት እንዲህ አደረኩ ያለ ራሱን መውቀስ ጀመረ። ሙሳ ፍርዖን ቤትም ቢያድ ከፍርዖን ወገን ስለገደለ ማንንም እንደማይምራው ስለሚያውቅ በጣም ይፈራ ጀመረ። فأصبح في المدينة خائفا يترقب فإذا الذي استنصره بالأمس يستصرخه በሚከተለው ቀን ሙሳን ፈርቶ ከተማ ውስጥ ቀስ ብሎ እየተሸማቀቀ እየሄደ ሳለ ተላንት እርዳታ የጠየቀው ሰው አሁንም ከሌላ የፍርዖን ወገን ጋር ግብ ግብ ይዞ አገኘው። ሙሳን በነገረኛ ወገኑ ተናዶ قال له موسى انك لغوي مبين አንተ በእርግጥም አስቸጋሪና ነገረኛ ነህ አለውና ለማ الاراد ان يبطش بالذي هو عدو لهما قال يا موسى አሁንም ወገኑን ሊያግዘው እጁን ወደ ጠላቱ ሰንዝሮ ሊከላከልለት ሲፈልግ ከፍርዖን ወገን የሆነውም قال يا موسى اتريد ان تقتلني كما قتلت نفسا بالامس ان تريد الا ان تكون جبارا في الارض وما تريد ان تكون من المصلحين يا موسى تلانت نفس اندجدلكو زاري انين متكلفلك بمدل هايلنيا مهون كالفلك بستقر ملكام سريوچ مهون اتفلقم عليه በዚህ ጊዜ ሙሳ ትላንት የሰራው ሥራ እንደታወቀበት አውቆ በጣም ፈርቶ ከሰው ሁሉ ተሰወረ። وَجَاءَ رَجُلٌ مِنْ أَقْصَى الْمَدِينَةِ يَسْعَى قَالَ يَا مُوسَى إِنَّ الْمَلَأَ يَأْتَمِرُونَ فاخرج إني لك من الناصحين. عند سوم ككتما رقو يمكن إيروت أود موسى متانا يا موسى بكتما يمكن يتلال لك سواج لقلوه سيرا لينا جو حقر لك هوتا إني يهو إيمكركوه نوالو ببيت منقست حكابا بيالو تلال لك سواج النابال سلطانوج أهون بتان ترواقات آمياجين تو موسى لمقدل إكداوتو موسى كسو عينك تصور بوهلا فخرج منها خائفا يترقب قال رب نجني من القوم الظالمين. موسى بفرحات عدفت أوكا قبس وطانا جيتاي هوي ظالم كهونو سووش عدن نيالا. موسى كقبس سيوتا يمهي دبتنا يوكم نبر سنك النبرون يمسافر بجمل ساينورون دنجت راسون اللم يالا برحاوس تاغن يوال يهم تفسير لا سيقلس اللين كاقوزو رزمت يتنسا يموسى جعما تبتاتسو منقدونيج الرسو بادو قرون نور بلوال باقوزو لا يمسي بلاو ينبرو يزاف قتل سيهون بقرو تشوهلو تسنت عدكو دمتو قوسلو نبرالو با الله فك آدم نبي الله موسى فلسطين وست مدين يمتبالو كتما نبي الله شعيب يالوبتي درسان بزيقزي نبي الله شعيب أرجتو هلس سيتوش لجو چاچو يكاد دماشو نبر سلا نبي الله شعيب تاريك بدسمبر أسراس الدس باقر ركو زيقجت لاي ايتنان موسى ولم وجد عليه أمة من الناس يسقون ووجد من دونهم امرأتين تذودان. يمدين وهاقا بدرس قزي بزات يالا چو سووش كبتو چاچون سياتا تواغنينا هلتو سيتوش گن كبتو چاچون اندماتتات كوهاو سيكالكلوا چو عينا تگرمو قال ما خطبكما نقراتشوه من دنو بلو موسى سيتوشن طيقاتشو قالتا لا نسقي حتى يصدر الرعاء وأبونا شيخ كبير قر كمهونو يتنسى الرنوشو اسكي عبقو عنات الطعم عباتاتشنن شما قلينو علو موسى يسيتوچون كبتوچ نتو اتتتو اللاچو كابكا بوحالا تلاسر كوچ بلو يا ربي اني بدهنتي كانت رحمتنا ازنت نشالو على سيدنا ابن عباس رضي الله عنه سنقرو موسى مدين كتماسي درس يأقرو چوكو داوش تلتو كراها بيتنسا هودو كجر باوغار تتعبكو يبلاو يزاف قتل عفوا كابابي درقو يتاين برالو يهننم ترهون ينبي الله شعيب اللي سمتا لأباتوا ستنقر أباتوا هيجنا تريوالات فجاءت إحداهما تمشي على استحياء قالت إن أبي يدعوك ليجزيك أجر ما سقيت لنا عندن يواسيت بحفرت يترى مدج ودى موسى متاجنا كبتوچون سلات التاهلن عباتي من داهن لكفله يترى حلالجو الزهلاي اهتوچي سمون الله ينبي الله شعيب ليج ودى موسى ستمتا بحفرت نبر يترى مدج يمتاجو يالو يا مسلم سيت وند باللبت من رامد وين من ناقر كاللبات بأدبنا بحفرة مهون سلاللبتنا سبحان الله انداون نبي الله موسى ودا أباتو شعيب ستوستو كاقونو وين كفي اللفيتو هنا سايهون كنبي الله موسى حالا هنا نبري متمراو من قدونم ستمراو ودقرا وين ودك أن متات أفكال لبت ድምጿን እንኳን አታሰማውም ነበር። ነቢዩላ ሙሳ መታጠፍ ካለበት ወደ ቀኝ ወይም ወደ ግራ ጠጠር ወይም ድንጋይ ተወረውር ነበር ተብሏል። ቀጥታ መሄድ ካለበት ጠጠሩን ወደፊት ተወረውር ነበር። ይህ እንግዲህ አላህ ሴቶቻችን ላይ ሊያየው የሚወደው ሀያ ወይም አደብ ነበር። ስለኛ ሴቶች ሀል አላህ ይርዳን ብቻ ነው የምንለው። እነዚህ እንግዲህ ነቢያቶችና የነቢይ ሴት ልጆች አኽላቅ ሲሆን፣ እስቲ አሁንም እዚሁ የሀያ ጉዳይ ላይ እንቆይና ከነቢያቶች ትንሽ ዝቅ ብለን ሀያ ካላቸው ሴቶች ስለ አንዷ ሴት ልንገራችሁ። አንድ ሷሊህ የሆነ ሰው መንገድ ላይ እየሄደ ሳለ ድንገት አንድ ቱፋህ ተንከባሎ እግሩ ስር ይወድቃል። ይህ ሰው ቱፋሁን ያገኘው መንገድ ላይ ሲሆን ብድግ አድርጎ መብላት ሲጀምር ዞር ብሎ ሲያይ ይህ ቱፋህ የወደቀው ከመንገዱ ዳር ካለው ግቢ የቱፋህ ዛፍ መሆኑን ያስተውልና ወደ ግቢው ዘበኞች ተጠግቶ ይህን ቱፋህ ካለ ሐቅ ስለበላው የቤቱን ባለቤት ይቅርታ መጠየቅ እፈልጋለሁ፣ አገናኙኝ አላቸው። የቤቱ ባለቤት ለንግድ ገበያ ወጥተዋል፣ እዚያ ታገኛቸዋለህ ብለው ነገሩት። ይህ ሷሊህ ሰው ተስፋ ሳይቆርጥ ለአንድ ቱፋህ ብሎ የቤቱን ባለቤት ገበያ ውስጥ ፈልጎ ካገኘ በኋላ ካለማስተዋል ከግቢህ ዛፍ ላይ የወደቀውን ቱፋ ስለበላው ከፈለክ ቅጣኝ፣ ከፈለክ ማረኝ አለው። የቤቱን ባለቤት በምትለው ነገር እርግጠኛ ከሆንክ እኔም ልቀጣህ ወስኛለሁ አለው። አንዲት የማትናገር የማታይ የማትሰማ የደረሰች ሴት ልጅ አለችኝና እሷን ማግባት አለብህ፣ ቅጣትህም ይህ ነው አለው። ይህ ሷሊህ ሰው ቢደናገጥም ምንም አይደለም የሰራሁት ጥፋት ነው ብሎ አንድም ሳያመነታ ተስማማና በኒካህ ቀን ወደ ልጅቷ ቤት አባት ቤት ሄደ። ከዚያም ኒካህ ተደረገና ልጅቷ ያለችበት ክፍል ሲገባ ከተለምዶ አፉ ላይ ስለመጣበት የልጅቷ ምላሽ ሳይፈልግ አሰላሙ አለይኩም አለ። አንገቷን የደፋችውም ልጅ ወአለይኩም ሰላም ወረሕመቱላሂ ወበረካቱ ብላ መለሰች። ይህ ነገር እንዴት ነው? አባቷ አትሰማም አትናገርም አላለም? ይኸው ትሰማለች ትናገራለች ብሎ ተገረመ። ፊቷ ላይ ያለውን ነጭ ሻሽ ሲያነሳ ቀና ብላ ለመጀመሪያ ጊዜ ባሏን አየችው። አሁንም ተገረመና አባቷ ያለውን ለሚስቱ ሲነግራት፣ አዎ እውነቱን ነው፣ እኔ ክፉ ነገር አልናገርም፣ ክፉ ነገር አልሰማም፣ ክፉ ነገር አላይም አለችው። የቁጣ ቃል አይወጣኝም፣ ሐሜት አልናገርም ወይም አልሰማም፣ አልዋሽም አለችው። አባቴም ይህን ያደረገው በአኽላቅህ ተደንቆ የኔን አኽላቅ ስለሚያውቀው ለቅንነትህ ሊክስህ ነው ያጋባን አለችው። ይህችም ሴት አንድ ቀን ባሏን ሳታስከፋው፣ አንድ ቀን የሰው ስም ሳታነሳበት አብረው እየኖሩ ሳለ ከወለዱት ልጅ አንደኛው በዚህ አይነት አኽላቅና አደብ ታንጾ ካደገ በኋላ በዲኑ ትምህርት ልቆ የእውቀት ኢማም ከሆነ በኋላ አንድ ቀን የሚያስተምራቸው ደረሶች አንድ ነገር ጠየቁት። ያ ኢማም በቀን ስንት ጊዜ ነው ቁርአን የሚያከትሙት አሏቸው። ኢማሙም ሲመልሱ በሰላት ውስጥ ነው ወይስ ከሰላት ውጭ በማለት መልሰው ጠየቁ። ደረሶቹም ተገርመው እስቲ በሰላት ውስጥ እንበላቸው ብለው ተስማምተው፣ ያ ኢማም በሰላት ውስጥ ስንቴ ያከትማሉ ብለው ጠየቋቸው። ኢማሙም አሁንም ሲመልሱ በቀኑ ሰላት ነው ወይስ በሌሊቱ ሰላት ነው በማለት መልሰው ጠየቁ ይባላሉ። አድማጮቻችን ከነዚህ ሷሊህ ባልና ሚስት ተወልደው ኢማም የሆኑት ሰው ከረሱል ሰለላሁ ዐለይሂ ወሰለም ሂጅራ በ80ኛው ዓመት የተወለዱት ኢማም አቡ ሐኒፋ አን-ኑዕማን ናቸው። አሁን ወደ ነብዩላህ ሙሳ ታሪክ سنመለስ ነብዩላህ ሙሳ ወደ ነብዩላህ ሹዓይብ መጥቶ ፈለማ ጃአ وقص علي القصص قال لا تخف نجوت من القوم الظالمين ግብጽ ውስጥ የገጠመውን ታሪክ ሲተረክለት አትፍራ ዛሊም ከሆኑ ሰዎች ድነሃል አለው። የነቢዩላህ ሹዓይብ አንደኛዋ ልጅ قالت إحداهما يا أبت استأجر አባቴ ሆይ እኛ ዘንድ እንዲሰራ ቀጠረው إن خير من استأجرت القوي الأمين ከቀጠርከም ጠንካራውንና ታማኙን ነው አለች። አሁን ነቢዩላህ ሹዓይብ ምንም ንብረት ሆነ ገንዘብ የላቸውም። የነበራቸው አማራጭ قال إني أريد أن أنكحك إحدى ابنتي هاتين على أن تأجرني ثماني حجج فإن أتممت عشرا فمن عندك شعيب አንደኛዋን ልጄን ልድርልህ እፈልጋለሁ 8 ዓመታት እኔ ዘንድ የምትሰራ ከሆነ 10 አድርገህ ከሞላኸውም ካንተ ነው። ሙሳም ሲመልስ قال ذلك بيني وبينك أيما الأجلين قضيت فلا عدوان علي والله على ما نقول وكيل يهون በኔና ባንተ መሐከል ነው ከሁለቱ አንዱን ወል ብጨርስ ወቀሳ የለብኝም والله على ما نقول وكيل اللهم بمنلو ሁሉ መስካሪ ነው። ረሱል ሰለላሁ ዐለይሂ ወሰለም ተጠይቀው ሙሳ የትኛውን ወል ነው የፈጸመው የ8 አመቱን ወይስ የ10 አመቱን ብለው ሲጠየቁ اتمها واوفاها ሙሳ አስሩን ሞልቶ ነው የጨረሰው አሉ። አሁን ነብዩላህ ሙሳ ከ10 አመታት በኋላ ሰውነቱና መልኩ ተቀይሮ ግብጽም የነበረው ፍተሻ ቆሞ ነገሩ መረሳቱን ካረጋገጠ በኋላ እናትና ወንድሙን ሃሮንን እንዲሁም እህቱን ስለናፈቁት ከፍልስጤም ወደ ግብጽ ሊያያቸው ሚስቱን ይዞ ጉዞ ጀመረ። መንገድ ከገባ በኋላ በድንገት ወደ ግብጽ የሚወስደው መንገድ ይጠፋል። አሁን መንገዱ ስለጠፋበት የግድ ማረፍ ስላለበት አንድ ቦታ ላይ ቆሞ ሳለ የሌሊቱ ቅስቀዛ የማይቻል ሆነ። እሳት ላንድ ቢልም አልቻለም። በዚህ ጊዜ ከሩቁ እሳት ያያል። فقال لأهلهم كثوا إني آنست نارا لعلي آتيكم منها بقبس أو أجد على النار هدى إسات باية جزي لبيت سبوتشو إسات سلايو كإساتو تنشن دامت علاتشو እዚሁ ቆዩኝ ወይም ከእሳቱ ዘንድ መንገድ የሚመራኝን ላገኝ ከጅላለሁ አለ። አሁን ነብዩላህ ሙሳ ወደዚያው ሄዶ ወደ እሳቱ መቃረብ ሲጀምር በምድር ላይ ታይቶ የማይታወቅ አስገራሚ ነገር ይከሰታል። ሙሳ ሳያውቀው ለካይ አላህ ያለበት ቦታ ነው እየመጣ ያለው። አድማጮቻችን የነቢዩላህ ሙሳንና የፊርዓውንን ታሪክ ኢንሻአላህ በክፍል 3 ይጀላችሁ ቀርባለሁ። ሱብሃነከላሁመ ወቢሐምዲከ አሽሀዱ አላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። الرحمن الرحيم الحمد لله رب العالمين والصلاه والسلام على اشرف المرسلين سيدنا محمد وعلى آله وأصحابه أجمعين. አድማጮቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። በክፍል 2 የነብዩላህ ሙሳ ታሪክ እንዴት ነብዩላህ ሙሳ ከግብጽ ሸሽተው መድየን የምትባለው ከተማ ከገቡ በኋላ የነብዩላህ ሹዓይብን ልጅ እንዳገቡና ከዚያም ከአስር አመታት በኋላ እናታቸውንና የተቀሩትን ቤተሰቦቻቸውን ሊያዩ ወደ ግብጽ አገር እየሄዱ ሳለ መንገድ ላይ እሳት አይተው ወደ እሳቱ ሲቃረቡ አላህን ማግኘታቸውን አይተናል። ወደ እሳቱን በመጣ ጊዜ ሙሳ ሆይ ተብሎ ተጠራ። አላህ ሙሳን ካለ ምንም ግርዶሽ በቀጥታ ያናግረው ጀመረ። እኔ ጌታህ ነኝ፣ ጫማህን አውልቅ፣ አንተ በተቀደሰው ሸለቆ በጥዋ ላይ ነህና። ነቢዩላህ ሙሳ ጫማውን አውልቆ ሳለ አላህ በቀጥታ እያናገረው ትእዛዙን ይሰጠው ጀመር። እነኒ አላሁ ላ ኢላሀ ኢላ አና ፈዕቡድኒ ወአቂም ሶላተ ሊዚክሪ። እኔ አላህ ነኝ፣ ያለኔ አምላክ የለምና ተገዛኝ፣ ሰላትንም እኔን ለማስታወስ ስገድ አለው። ነቢዩላህ ሙሳ አሁን ምድር ላይ ሆኖ የሚያናግረው አላህ መሆኑን በደንብ አረጋገጠ። ለዚህም ነበር ከሊሙላህ አላህን አናጋሪ የሚባለውን ቅጽል ያገኘው። በፍጹም ማመን የሚሳን ቢሆንም ይኸው የአላህን ድምፅ እየሰማ ሙሳ በጣም እያላበው ነበር። ከዚያም ሳያስበው ከአላህ ድንገተኛ ጥያቄ መጣለት። ይህችን በቀኝ እጅህ የያዝካት ምንድናት ብሎ ጠየቀው። ነቢዩላህ ሙሳ በእጁ ምን እንደያዘ አላህ ሳያውቅ ቀርቶ ሳይሆን የነቢዩላህ ሙሳን አቴንሽን ወደ ብትሯ ሊመራበት ነበር የጠየቀው። قال هي عصاي أتوكأ عليها وأهش بها على غنمي ولي فيها مآرب أخرى. እርሷ በትሬ ናት፣ በእርሷ ላይ ደገፍባታለሁ፣ በእርሷም ለፍየሎች ቅጠሌን አራግፍበታለሁ፣ እኔም ለሌላ ጉዳዮች እጠቀምበታለሁ አለ። قال ألقها يا موسى ሙሳ ሆይ ይህችን በትር ጣላት አለው። فألقاها فإذا هي حية تسعى ሙሳም በትሯን ሲጥላት ወዲያው እርሷ የምትሮጥ እባብ ሆነች። በዚህ ጊዜ ከእባቡ ትልቅነትና አስፈሪነት የተነሳ ነቢዩላህ ሙሳ ወደ ኋላ አንዴ እንኳን ዞር ብሎ ሳያይ መሮጥ ጀመረ። ሱብሓነላህ፣ አላህ ካለበት ቦታ እባቡን ፈርቶ መሮጥ መጀመሩ። قال خذها ولا تخف سنعيدها سيرتها الاولى يا موسى يا ذات اتفرا ወደ መጀመሪያው ጠባዩ እንመልሳታለን አለው። واضم يدك الى جناحك تخرج بيضاء من غير سوء آية اخرى እጅህንም ወደ ብብትህ አስገባ፣ ሌላ ተአምር ስትሆን ያለ ህመም እጅህ ነጭ ሆኖ ይወጣል አለው። ከዚያም አላህ ቀጥሎ እዝሃብ ኢላ ፊርዓውነ ኢነሁ ጠጋ፣ ወደ ፊርዓውን ሂድ፣ እርሱ ወሰን አልፏልና። ሙሳም አላህን ሲለምን ቃለ ረቢ ሽራሕ ሊ ሰድሪ፣ ጌታዬ ሆይ ልቤን አስፋልኝ፣ ወየስርኒ አምሪ፣ ጉዳይን ሁሉ አግራልኝ፣ ዋሕሉል ዑቅደተ ምን ሊሳኒ፣ ከምላሴም መኮላተፍን ፍታልኝ፣ የፍቀሁ ቀውሊ፣ ንግግሬን እንዲያውቁልኝ። ነቢዩላህ ሙሳ ሲናገር ملاسو يتساسر البلنان لدعوة سراون دمتشو يهن شكر الله انديانا سالت بزيك زيت ايكا كزيانك انبوهلا نبي الله موسى دعوة سيادرق ملاسو متساسرو كرتو اياك الا تفايدنا قرنبار نقرقن يدنيا نقرسنا قر ملاسو انددرو اندقنا تملسو يتساسر نبار واجعل لي وزيرا من أهلي الزهلة سيدة عائشة رضي الله عنها هارون اسم الكتاسة النقر يا موسى لا هارون شفاعة مدرق بسو لجوش تاري كفتين يا بوتا يلونا ودري اللون بلالج كتراسو بكتتا نبي نبري استرقو عنج اللهم يا نبي الله موسى لمنا كسما بوهلا قال قد أوتيت سؤلك يا موسى موسى هوي لمنا بأرقب تسطوها لالو أهو النبي الله موسى يتأفابتن من قد أجنتو قرسك قبابوها لا إناتون الناوان دمون إهتون إنديهم يتكرون بيتسابون كاقن يوالا إندقنا الله نبي الله موسى النهارون أننا قراجو اذهبا إلى فرعون إنه طغى ودى فرعون هيدو ارسو وسنعلفو عننا فقولا له قولا ليلا لعله يتذكر أو يخشى ارسوم ياستاوس ويمي فرازند لرسو للزبتن ينقال تناقرو تالي ادماجو تشاچن كسو لجوج بمدر لاي اند فرعون بطام يكورانا اني جيتاچو ننس كمالك يدرس سو يلم كزيهم قار الله نبي الله موسى ننا هارون انسلكاچو بلسلاسا قال بلزبتن ياقال اناقروت نويالو إنيا مسلموش كزيه مماري اللبن بأن دنقر لاي كتلايين بتلاي بدين لاي بزو نقر النبابة لالن حيلن ياقال مورال منكا إيمان يمياكت النققر اللواوط لالن يا جماعة إني جيتا تشوهنين لالو سو الله نبياتو تشن بلسلاسا نققر عنا قروت كاله إنيا عند الله نيمن نقزا سووش كال تسمى من ويم عندا چن كاتفا ارس برسات چن رحمة مدرارة قال لبن يهي الله أبابان ليلا يمي استمرن نقر دقمو دينا چنن يمي كتلوتنم سووش مرقم مزلفنا مسادر يل لبنم الزيلا يمي استاوسو رسول صلى الله عليه وسلم كسيدة عائشة غار كبيت وچ بنبربت وقت تكيت يهودوش بات اقباتشو سيالفو السلام عليكم يا محمد بلو علفو سيدة عائشة بدت عن تكوتتا وعليكم يا ابناء القردة والخنازير بلا ملسج مالتم انان تولا يهون انانتا يزنجرونا يا اسامان جو چالچاچو يهن يالا چبت مكنيات يهودو چو السلام عليكم سلو لن يسمو سو السلام عليكم يالو يمسلال نگرگن لامن سياوتوات قالوا السلام ستهون يهن مالتاچو موت بانتلا يمتع يا محمد مالتاچو نو هونوم رسول صلى الله عليه وسلم يا عائشة لو لذي من سيسي وقصوات مؤمن كفو نقراي وطعون السامو وين موت كهونا نياتشو مالتي اللبش وعليكم السلامو وين سلام كهونا نياتشو اندزيهو وعليكم مالتني اللبش علوات اهو ودى نبي الله موسى النملس اسكذاري ياناتشو نبياتوش ودى هزباتشو سلاكو با الله امنو تاوتا تقزو بمالت نبري تلاكوت نبي الله موسى نا هارون قنس اللاكو هزبو وين فرعون انديا من سايهون وانو على ما قن بني اسرائيل كفرعون جقونا نسعنة اندي ستا جونا قنس اللاكو اندي هيدو نبر አሁን ነቢዩላህ ሙሳና ሃሩን ተነስተው ወደ ፍርዓውን ቤተ መንግስት ያመሩ በሩ ላይ ዘበኞቹ ሳያውቋቸው ተራ ሰው መሆናቸውን አይተው አናስገባችሁም አሉ። ነቢዩላህ ሙሳ እኔ ረሱል ወይም መልእክተኛ ነኝ አሉ። በዚያን ጊዜ ሌሎች ነገስታትም ረሱል ወይም መልእክተኛ ወደ ፍርዓውን ስለሚልኩ ዘበኞቹ ወደ ፍርዓውን አስገቧቸው። ፍርዓውን ሙሳን አውቆት ለመሆኑ قال ألم ربك فينا وليدا ولبثت فينا من عمرك سنين አንተም በህፃንነት አሳድገነ ከእድሜ ብዙውን እኛ ላይ ኖረህ አልነበረም ወይ وفعلت فعلتك التي فعلت وأنت من الكافرين ያችን ስራህን ሰርተህ አንተ ባደረግንልህ ውለታ ከፍረህ አልነበረም ወይ አለው። ነቢዩላህ ሙሳም ሲመልስ አዎ ይህን ስራዬን የሰራሁት ስህተት ላይ ሆኜ ነው፣ ነገር ግን አንተ በኒ እስራኤልን በባሪያነት መቆጣጠርህን ጸጋና ውለታ ብለህ ትጠራዋለህ ብሎ መለሰለት። አሁን የፍርዓውን ሚኒስትሮችና ታላላቅ ሰዎች ባሉበት ክርክሩ በሙሳና በፍርዓውን መካከል ተፋፋመ። ፍርዓውን ሙሳን ከሰማ በኋላ በመጀመሪያ ለሙሳ የጠየቀው ጥያቄ ሙሳ የመጣበትን ሪሳላ ለማወቅ ካለው ፍላጎት ሳይሆን የተዕቢት የኩራትና የማላገጥ ጥያቄ ጠይቅ ጀመር። قال فرعون وما رب العالمين ፍርዓውንም ማን ነው ይህ የዓለማት ጌታ የምትለው ብሎት ሲጠይቀው قال رب السماوات والأرض وما بينهما إن كنتم موقنين موسى سملس لفرعون بنفس لا كبر كبر يمهن بتن قال يمرت اتكم جمر يا علامات جيتا يملو يمريتنا يسما جيتا نو بمحلاچون لميگنيو نگروچ هلو جيتا يهونه نو የምታረጋግጡ ከሆናችሁ አለ። قال لمن حوله الا تستمعون ፍርዓውንም አጠገቡ ላሉት አትሰሙትም ወይ ብሎ አላገጠ። قال ربكم ورب آبائكم الاولين ሙሳም አቋርጦት ጌታችሁና የቀድሞ አባቶቻችሁ ጌታ ነው አለው። قال ان رسولكم الذي ارسل اليكم لمجنون فرعون ودن انت يتلاكو ملكتنيا ابدنو على قال رب المشرق والمغرب وما بينهما ان كنتم تعقلون موسى يمسراقنا يمعراب بمحلاتهم لالو نجر هلو ጌታ የሆነው ልብ የምትሉ ከሆነ አለ። ፍርዓውንም ከሙሳ አመላለስ እልህ ይዞት قال لئن اتخذت إلها غيري لأجعلنك من المسجونين ከኔ ሌላ ጌታን ብትገዛ ከሚታሰሩት ውስጥ አደርግሃለሁ አለው። قال ولو جئتك بشيء مبين ከአላህ ማስረጃን እንኳን ይዤልህ በመጣ ብሎ በትሩን ሲወረወር በትሯ ወደ ትልቅ እባብነት ተቀይራ ፍርዓውንና አጠገቡ ያሉትን ሰዎች አስደነገጠቻቸው። እንደገና ሙሳ እጁን በብብቱ ስር አድርጎ ሲያወጣው እጁ ነጭ ጨረቃ መስሎ አበራ። አሁን ፍርዓውን ቶሎ ከድንጋጤው ተመልሶ አጠገቡ ያሉትን ሰዎች ሙሳን እንዳይከተሉ ፈርቶ ይህ አዋቂ ድግምተኛ ነው አለ። يريد ان يخرجكم من ارضكم بسحره فماذا ترون ከሀገራችሁ በድግምቱ ሊያወጣችሁ ነውና ምንድነው መላችሁ ብሎ ጠየቃቸው። قالوا ارجه واخاه وبعث للمدائن እነርሱም ሲያማክሩት ሙሳንና ወንድሙን አቆይና በሀገሪቱ ያሉ ድግምተኞችን አሰባስበህ ህዝቡ ከቤቱ ውልቅ ብሎ በሚወጣበት ቀን የኛ ድግምተኞች ከሙሳና ከወንድሙ ጋር በድግምታቸው ይወዳደሩ በማለት ወሰኑ። በእለቱም የከተማው ሰው በተሰበሰበበት የድግምተኞቹ ብዛት 40 ሲደርስ እነዚህ ድግምተኞች ፍርዓውን በልጅነታቸው በግድ ድግምትን ከተላልቆቹ ድግምተኞች እንዲማሩና እንዲሰለጥኑ አድርጓቸው ነበር። አሁን ውድድሩ ሲጀመር 40 ድግምተኞች በአንድ በኩል ሙሳ ለብቻው ፊት ለፊታቸው ቆሞ ሃሩን ወንድሙ ደግሞ ከኋላ ሆኖ ሳለ قالوا يا موسى إما تلقي وإما أن نكون أول من ألقى يا موسى جمر وين إني أنجمر لنا له قال بل ألقوا الله وحي القبط إن أنت جمر على جو كزيام بتراتشون النقمدو تشاتشون ستقلو የሚሮጡ መስሎት ሙሳ እንኳን ሳይቀር ድግምት አደረጉበት። እንዲያው ሙሳ እስከ መፍራት ደርሶ ሳለ አላህ አትፍራ አንተ ነህ የበላይ ብሎ ወህይ ያወረደበት። አሁን ነብዩላህ ሙሳ ተራው ደርሶ በትሩን ሲወረወር ከዚያም እጁን ባቱ ውስጥ አድርጎ ሲያወጣ ድግምተኞቹ ባዩት ጊዜ ተገርመው ይህ በፍጹም ድግምት አይደለም ይህ ከጌታ የመጣ ማስረጃ ነው በማለት አንዳቸውም ሳይመካከሩ ሳያውቁት ወዲያው ተልቂየ ሰሐራቱ ሱጀዳ 40 ድግምተኞች በግንባራቸው ተወርውረው ተደፉና በሙሳና በሃሩን ጌታ አምነናል አሉ። ሙሳ ታላቅ ድግምተኛ ነው ድግምትን ያስተማራችሁ እሱ ነው አለ። ሰለቁጥዐን አይዲያኩም ወአርጁለኩም ምን ኺላፊ ወለሙሰልበነኩም ፊ ጁዱዕ ነኽል ቁጣውን ብሶበት ለዚህም እኔ እጃችሁንና እግራችሁን ከተቃራኒው ጎን ቆራርጥላችኋለሁ በዘንባባ ግንድ ላይም እሰቅላችኋለሁ ولا تعلمن أينا أشد عذابا وأبقى كزيام مان كفات يالو قطعت اندالونا مان اندم ياشنف تايالا چوبلو ذات اباچو دقم تنيو چوم سملسو انيام كاينو يا الله مصرجا حقنا جنتنال يفلق كون عدرقن يفلق كون يمتادرقو ازي دنيا لا بچانو عالوت በዚህ ጊዜ ፍርዓውን 40ውንም ድግምተኞች ወዲያው እንዲገደሉ አደረጋቸውና አሁን በዚህ አልረካ ብሎ ለብቀላ ብሎ በኒ እስራኤልን ያርዳቸውና ያሰቃያቸው ጀመር። ሙሳም ለህዝቡ ለበኒ እስራኤል መመሪያ ይሰጣቸው ጀመር። ህዝቤ ሆይ በርሱ እርግጥ የምታምኑ ከሆነ በአላህ ላይ ተወኩል አድርጉ እውነተኛ ሙስሊሞች ከሆናችሁ ሲላቸው በአላህ ተወኩል አድርገናል አሉ። አሁን አላህ ነብዩላህ ሙሳንና ወንድሙን ሃሩንን በሀገሪቱ ውስጥ በሚገኘው የበኒ እስራኤሎች ቤቶች ላይ ምልክት እንዲያደርጉባቸውና ቤታቸውም ውስጥ ሰላት እንዲያበዙ አዘዛቸው። ቤቶቻቸውም ላይ ምልክት ማድረግ ያስፈልገው የአላህ ትእዛዝ የመጣቀን በኒ እስራኤልን በቀላሉ እያንኳኩ ከተጠራሩ በኋላ ግብጽን ለቀው ለመሄድ እንዲያመቻቸው ነበር። አድማጮቻችን በሚቀጥለው ሳምንት ኢንሻአላህ በክፍል 4 የነብዩላህ ሙሳንና የፍርዓውንን ታሪክ سنቀጥል ፍርዓውን በኒ እስራኤልን እንዴት እንዳሰቃየና አላህ ደግሞ በፍርዓውንና ተከታዮቹ ላይ ሰባቱን አስደናቂ ቅጣቶችን እንዴት እንዳመጣባቸው እንዲሁም የፍርዓውንን የሞት አቋሃን ይዤላችሁ ቀርባለሁ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته. الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين وخاتم النبيين نبينا محمد وعلى آله وأصحابه أجمعين ومن اهتدى بهداهم إلى يوم الدين. أدماج وشاشن السلام عليكم ورحمة الله وبركاته. بكفل صوست يا نبي الله موسى نا يا فرعون تاريك داينو الله نبي الله موسى نا وندماجون هارون ودى فرعون كلاك بوهلا فرعون يامتاچو دگمتنيوچ موسى يزو يمتاو دگمت اندال هوننا يا الله ماسرجا مهونن تگنزبو لموسى بما مناچو فرعون بزي گداي لا تقطتو هلونم دگمتنيوچ اسگدلو بني اسرائيلوچ لايم كفتنيا سقاي مابزات مجمرون ايتنال زارم كزيا بمقتل بني إسرائيل لا سكايو سلبزا نبي الله موسى كساچو بفيت اندنبروت نبياتوج فرعونن ناتكتايوچو لا دعاء ادرغوباچو. وقال موسى ربنا إنك آتيت فرعون وملأه زينة وأموالا في الحياة الدنيا ربنا ليضلوا عن ጌታዬ ሆይ ለፈርዖንና ለተከታዮቹ ጌጥና ገንዘቡን ካንተ መንገድ ሊወጡ በዚህ ዱንያ ላይ ሰጣቸው። ربنا طمس على اموالهم واشدد على قلوبهم فلا يؤمنوا حتى يروا العذاب الالم. ጌታዬ ሆይ ገንዘባቸውን አጥፋውና ልባቸውን አስጨንቀው የሚያሳምመውን ቅጣትህን ሳያዩ አያምኑምና አለ። ታሪክ ተናጋሪዎች ሲያብራሩ ከዚህ ጥሪ በኋላ የፈርዖን ሰዎች ገንዘብ ሁሉ ወደ ድንጋይ ተቀይሮ ነበር አሉ። ሀታ እንቁላሉና ምስራቸው እንኳን ወደ ድንጋይ ተቀይሮ ነበር አሉ። በዚህ ጊዜ አላህ የነብዩላህ ሙሳን ጥሪ ተቀብሎ መጀመሪያ ግብጽ ላይ ከፍተኛ ድርቅ ወረደባቸው። ወለቀድ አኸድና አለ ፈርዖን ቢስኒን ወነቅስ ሚን ተመራት ለዓለሁም የዘከሩን። ፈርዖንና ተከታዮቹ አላህን እንዲያስታውሱ በድርቅና በአዝመራ እጥረት ያዝናቸው አለ አላህ። ዝናብ ለብዙ ወራት ተቋረጠ። የናይል ውሃም ሲደርቅ የሀገሪቱ ህዝብ በክፉ ተራበ። ፈርዖንም ይህ ስራ የሙሳ ነው ብሎ በማሰብ ሙሳን በማስጠራት ጌታህን ይህን ድርቅ እንዲያነሳልን ጠይቅ፣ እኔም የበኒ እስራኤልን ስቃይ አቆማለሁ አለ። ሙሳም ተመልሶ አላህን መለመን ሲያያዝ ዝናብ መውረድ ጀመረና የናይል ወንዝ መፍሰስ ጀመረ። ይህ ከሆነ በኋላ ፈርዖን እንደገና በኒ እስራኤልን ማሰቃየት ጀመረ። አሁን ደግሞ አላህ በሌላ መንገድ ይቀጣቸዋል። ወነቅስ ሚን ተመራት አዝመራቸው አጥጋቢ ውጤት አይሰጣቸውም ነበር። ተፍሲር ላይ እንደሚገለጽልን አንድ ዛፍ ላይ አንድ ዒነብ ወይም አንድ ተምር ብቻ ይበቅል ነበር። የበኒ እስራኤሎች አዝመራ ግን የተትረፈረፈ ነበር። አሁንም ሲቸገሩ ፈርዖን ሙሳን አስጠርቶ በኒ እስራኤልን ከሀገሪቱ ነጻ እንዲወጡ አደርጋለሁ፣ ይህንን ችግር ጌታ እንዲያነሳልን ጠይቅልን ይላል። ነብዩላህ ሙሳም አላህን ለምኖ አዝመራውና ኸይሩ ሲመለስ ፈርዖን ሐሳቡን ይቀይርና እንደገና እንደ ድሮ ይመለሳል። ከዚህም ቀጥሎ የመጣባቸው ቅጣት ጎርፍ ሲሆን የግብጽ ከተማዎች በጎርፍ ተጥለቀለቁ። አሁንም የአላህ ሙዕጅዛ የግብጻውያኖች ቤት በጎርፍ ሲጥለቀለቅ የበኒ እስራኤሎች ቤት ውስጥ ግን አንድ ጠብታ ውሃ እንኳን አይገባም ነበር። ሀታ ጎረቤትም ሆነው ጎርፉ የበኒ እስራኤሎችን ቤት እየመረጠ ያልፍ ነበር። አሁንም ፍርዓውን እንደለመደው ነቢዩላህ ሙሳን አስጠርቶ ይህ ጎርፍ ቀለል እንዲል ጌታህን ለምንልን አለው። ጎርፉ ቆመ። አሁንም ፍርዓውን ይህን አይቶ ባለመመለሱ የሚቀጥለው ቅጣት አንበጣ ነበር። አንበጣው ሀገሩን ሞልቶ የግብፃውያኖችን እርሻ እየመረጠ ማውደም ጀመረ። የበኒ እስራኤል እርሻ ላይ ግን ምንም ሳይደርስበት ያጭዱት ነበር። የአንበጣው ቅጣት ሲያበቃ የመጣባቸው ሌላ ቅጣት ቅማል ነበር። ታሪክ ተናጋሪዎች ሲያወሱ አንድ ግብፃዊ የሚስቱን ጸጉር ለጨዋታ ብሎ እንኳን ሲይዘው አንድ እፍኝ ቅማል ያፍስ ነበር ተብሏል። ፍራሹ ገብቶ ሊተኛ ቢሞክር ፍራሹን ቅማል ሞልቶታል። ይህ ሁሉ የአላህ አያ ወይም ማስረጃ ሆኖ ሳለ በአላህ የሚያምን አላህን የሚፈራግ ከግብፃውያን ውስጥ አንድ ሰው አልነበረም። የሚቀጥለው ቅጣት ደግሞ እንቁራሪት ነበር። አንድ ግብፃዊ ውሃ ሊጠጣ እቃውን ሲከፍት እንቁራሪት ያገኝበታል። ብርጭቆ ውስጥ እንዲሁም መኝታውን ገለጥ አድርጎ ሊተኛ ሲል እንቁራሪት ያገኝበታል። ይህን ዝግጅት እየሰማችሁ ምግብ የምትበሉ ካላችሁ አፉ በሉኝና ግብፃዊው ሊበላ እንኳን አፉን ሲከፍት እንቁራሪት ዘላ አፉ ውስጥ ትገባ ነበር ተብሏል። በመጨረሻም ፊርዓውንና ተከታዮቹ እጅ የሰጡበት ቅጣት ከአላህ መጣ። እርሱም ደም ነበር። የመጠጥ ውሃቸው በሙሉ ወደ ደም ይቀየር ነበር። አንድ ግብፃዊ ከጉድጓድ ውሃ ቀድቶ ሲጨርስ ደም ይሆንበት ነበር። ሌላው ቀርቶ አንድ የበኒ እስራኤል ሰው ውሃ እየጠጣ ሳለ የሚጠጣበትን ጣሳ ለግብፃዊው ቢሰጠው ልክ ግብፃዊው ሊጠጣ ወደ አፉ ሲያደርስ ደም ይሆንበት ነበር። فأرسلنا عليهم الطوفان والجراد والقمل والضفادع والدم آيات مفصلات فاستكبروا وكانوا قوما مجرمين. غورفن أمبتان كمالن انقراريتن النادمن قلت سهونو ماسر جاوش اللي كان باتشو النرسون كورو ተንኮለኞችም ነበሩ አለ አላህ። ፍርዓውንና ተከታዮቹ ውሃ መጠጣት ስላልቻሉ ነቢዩላህ ሙሳን ጠርተው ነገ በኒ እስራኤልን ነፃ እንለቃለን ውሃችን ይመለሳሉ። በዚህ ተስማምተው ውሃቸው ሁሉ እንደ ድሮ ተመልሶላቸው ሳለ ያንኑ ቀን ማታ ጊዜ ሳያጠፉና ፍርዓውን ሐሳቡን ሳይቀየር በኒ እስራኤሎች ከግብፅ ወደ ፍልስጤን እንዲሄዱ ከአላህ ትዕዛዝ መጥቶላቸው ነበር። ምልክት የተደረገባቸውን ቤቶች እያንኳኩ ተጠራርተው ተሰብስበው 600,000 ሆነው ጉዞ ወደ ፍልስጤን ጀመሩ። የሚቀጥለው ቀን ጀንበር ሲወጣ ፍርዓውንና ተከታዮቹ ከእንቅልፍ ሲነቁ እንዴ ምን ሆነን ነው የለቀቅናቸው? ማን ሊካድመን ነው? ባሪያ ከየት ልናመጣ ነው? በማለት ተቆጭተው ፍርዓውን ጦሩን አዞ እርሱ ራሱ እየመራቸው ሙሳና ህዝቡ ላይ ለመድረስ ወደ እነርሱ ገሰገሱ። ሙሳንና ህዝቡን ከሩቁ አዩአቸው። የሙሳ ህዝብ ደግሞ ልክ ቀይ ባህር ጋር ሲደርሱ ፍርዓውን እንደሚከተላቸው አይተው ፈሩ። فلما ترى الجمعان قال أصحاب موسى إنا لمدركون ሁለቱም ቡድኖች ሲተያዩ የሙሳ ጓደኞች ደረሱብን እኮ አሉ። قال كلا إن معي ربي سيهدين موسى أي كنيجار الله الله يمرعني على له هونم سو فرحاتو الكنسم كهالاتشو فرعون كفيتاتشو دقمو كاي باهر بتام سقو فأوحينا إلى موسى أن اضرب بعصاك البحر موسى لاي وحيا ورد نبت باهرون ببت رحمتاو فانفلق فكان كل فرق كالطود العظيم باهرون لهلت تسنتقو بهلت موغن ودري للو ترارا مسلوكوما يا باهرو وها لهلت تكفلنا يهي تكفل وها اند ترارا قوما بهلت موغن በዚህ ጊዜ በባህሩ መሃል የተፈጠረውን ቀጭ መንገድ አላህ ውሃው እንዲደርቅ አደረገው። ይህም ውሃ ከደረቀ በኋላ የሙሳ ተከታዮች በባህሩ ውስጥ ማቋረጥ ጀመሩ። ከዚያም ፈርዖንና ተከታዮቹ እየገሰገሱ መጡና ልክ ባህሩ ዘንድ ሲደርሱ ፈርዖን መግባት ፈርቶ የፈረሱን ልጓም ይዞ ቆሞ ሲያመነታ የፈርዖን ፈረስ ሉጋሙን ቢያዝ እንቢ ብሎ ፈረሱ ባህር ውስጥ ያለውን ቀጭ መንገድ ይዞ ገባ። ከኋላውም ያለው የፈርዖን ጦር እነርሱም ግቡ የተባሉ መስሏቸው የፈርዖንን መግባት አይተው ተከትለውት ገቡ። በዚህ ጊዜ የሙሳ ተከታይ የመጨረሻው ሰው ተሻግሮ ሲወጣና ከኋላው ደግሞ የፈርዖን ተከታይ የመጨረሻው ሰው ወደ ባህሩ ውስጥ ወዳለው መንገድ ሲገባ እንደ ተራራ ቆሞ የነበረው ውሃ ተንዶ ፈርዖንና ጦሩን አሰመጣቸው። በዚህ ጊዜ ፈርዖን ሞትን ያየ ጊዜ حتى إذا أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وهاو سياسمتو إنيك الله بستك الليلة عملاك يلن بمالت بني إسرائيل بامنو بتعميني كمسلمو جعان دوني على اللهم سيمن لسلات الآن وقد عصيت قبل وكنت من المفسدين እስካሁን ኃጢአት ስትፈጽም ቆይተ ከአጥፊዎች ውስጥ ሆነ ሳለ አሁን ይህን አልክ በማለት መለሰለት። ሰይድና ጅብሪል ለረሱል ሰለላሁ ዐለይሂ ወሰለም ይህን አስመልክቶ ሲናገሩ ያ ሙሐመድ ፈርዖንን እንደጠላሁት ማንንም አልጠላሁም ከጥላቻዬም የተነሳ ያ ሙሐመድ ብታይ ኖሮ ድንገት ፈርዖን ተውባ አድርጎ አላህ ይምረው ይሆናል በማለት ሰግቼ ውሃውን በእጄ እያፈስኩ ቶሎ እንዲሞት አፉ ውስጥ ከት ነበር አለ። ሱብሃንአላህ فاليوم ننجيك ببدنك لتكون لمن خلفك آية ذاري بسونتهم نادنهلن سونتهم لزلالم عيت أفهم كانت بوهالا لمي متوت ماسر الجايهون زند تتنها لاد الله ذاري قبس آقر يعلونا زيائن برو سووج يفرعون الرسال رمسيس تبلو يمتاوكم بموزي مستندايوتنو አድማጮቻችን የፈርዖን መጨረሻ በዚያ አይነት ሁኔታ ሲደመደም ነገር ግን የነብዩላህ ሙሳ ተገል በስጭትና መንገላታት በእርግጥም ከፈርዖን በኋላ ነበር የጀመረው። በኒ እስራኤሎች ወደ ፍልስጤን ያመሩ ሳለ በቀይ ባህር ላይ የተከሰተውን ይህን የአላህ ሙዕጂዛ አይተው ከዚያም በፊት የነበረውን ዘጠኙን አያቶች ካዩ በኋላ ትንሽ እንደሄዱ አንድ መንደር እንደደረሱ ሰዎች ጣዖት ሲገዙ አዩና እንደ ካፊሮቹ ጣዖት መገዛት አማራቸው። ያንን ሁሉ የአላህን ምልክቶች ካዩ በኋላ አላህ ለነሱ ብሎ ፍርዓውንንና ተከታዮቹን ካጠፋ በኋላ አሁን ዛሬ ተነስተው ጣዖት እንገዛ ብለው ነቢዩላህ ሙሳን ይጠይቃሉ። قالوا يا موسى اجعل لنا إلها كما لهم آلهة يا موسى طاعوت أمطالن انرسون طاعوت اندالاچو ሁሉ አሉ። نبي الله موسى بتام تنادو قال إنكم قوم تجهلون እናንተ በእርግጥም ስለ አላህ ዕውቀት የላችሁም ጃሂሎች የሆናችሁ ሰዎች ናችሁ አለ። ከዚህ በኋላ ጣዖት መገዛት እንደማይፈቀድላቸው ካወቁ በኋላ መንገዳቸውን ቀጥለው ሳለ ነብዩላህ ሙሳ አላህ ተውራትን በሰላሳ ቀናት ውስጥ ሊሰጠው ቃል የገባበትን ቀጠሮ ስለደረሰበት እየተከተለው የነበረውን 600 ሺህ ህዝብ ፈጠን እንዲሉ ቢጠይቃቸው ከብዛታቸው የተነሳ የነበረው እንቅስቃሴ ብዙ አልነበረም። ከዚያም ያለው አማራጭ ለወንድሙ ለነብዩላህ ሃሩን የህዝቡን ጉዳይ አደራ ብሎ ለርሱ ትቶለት መሄድ ነበር። وقال موسى لأخيه هارون اخلفني في قومي وأصلح ولا تتبع سبيل المفسدين موسى لو اندمو هارون بهزبي لاي انين وكله ملكام سراسرا يا أطفيو چمن قد انداك تكتل بلو مكرو سلزي اني ودع الله كترو مهدينونا አንተ እየመረሃቸው ድረሱብኝ እኔ አላህ ዘንድ የምቆየው ለሰላሳ ቀናት ብቻ ነው ብሏቸው የህዝቡን ጉዳይ ለሃሩን ሰጥቶ እርሱ ወደ አላህ ቀጠሮ በፍጥነት ወደ ጀበል ጦር ይገሰግሳል። ጀበል ጦር እንደደረሰ አላህ ይጠይቀዋል። وما اعجلك عن قومك يا موسى لمن حزبه انت تشكله متاح يا موسى قال هم أولئي على أثري وعجلت إليك رب لترضى حزبه انين يتكتلوين ويعلوت تشكوية ودانت متاحوتم تودلين زندنو بلو أسردا وواعدنا موسى 30 ليلة وأتممناها بعشر فتم ميقات ربه 40 ليلة موسى لسلاسة قنات قال جبان لتنا 10 قنات بمجمر 40 قن مولان لتا لله الله بسلاسة قنات لاي 10 قنات يجمربت مكنيات ነብዩላህ ሙሳ ወደ አላህ በመጣበት ጊዜ አላህን ከማክበር የተነሳ በዚህ 30 ቀናት ውስጥ ጾም ነበር። ነገር ግን ሙሳ ጾሙን ድንገት አቋርጦ ፈታ። አላህም ያ ሙሳ ጾምህን ለምን ፈታህ ብሎ ሲጠይቀው ያ ረቢ የአፌ ሽታ ስለተቀየረ ላንተ ካለኝ አክብሮት የተነሳ በመጥፎ ሽታ እንዳልቀርብህ ብዬ ነው አለ። አላህም ሲመልስለት ያ ሙሳ አንድ ባሪያዬ ሲጾም የባሪያዬ የአፍ ሽታ ከሚስክ ሽታ እንደሚበልጥብኝ አታውቅም ወይ አለውና ይህን ቀናት እንዲያካክስ 10 ቀናት ጨመረበት። አሁን ነብዩላህ ሙሳ አላህን ካለ ወህይ በቀጥታ ያናገረው ሳለ አንድ ነገር ጠየቀ። ولما جاء موسى لميقاتنا وكلمه ربه قال رب ارني انظر اليك نبي الله موسى اللهم بقطته بمناገሩ لالله ያለው ውዴታና ቅርበት ከፍተኛ የሆነ ስለመጣ ያ رب እስቲ ተገለጽልኝና ወደ አንተ ልመልከት አንተ ማየት ፈልጋለሁ በማለት ጠየቀ። አድማጮቻችን ነብዩላህ ሙሳ አላህ ማየት ይችል ይሆን? ኢንሻአላህ ይሄን ይጀላችሁ የምቀርበው በሚቀጥለው ሳምንት የነብዩላህ ሙሳ ዝግጅት ይሆናል። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته. ፍሬዲዮ ዘውትር ሰኞ ከሜልበርን አውስትራሊያ የሚያስተላልፈውን ዝግጅት አሁን ጀመረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የአሊፍ ሬዲዮ አድማጮቻችን ለምሰነበታችሁ። ይህ የአሊፍ ሬዲዮ የጃንዋሪ 20 2014 ፕሮግራማችን ሲሆን ለዛሬም የተለያዩ ፕሮግራሞችን ይዘላችሁ ቀርበናል። በመጀመሪያ ሐዲስ ፕሮግራማችን ይሆናል። በተለያዩ ሼኮች፣ ዳዮችና ኡስታዞች ቀርበው ከነበሩ ትምህርቶች እናስደምጣችኋለን። በማስከተል ከኢማን አድማስ የተለያዩ ኢማናዊና እስላማዊ ትምህርቶችን የምንቀስምበት ፕሮግራማችን ነው። በመጨረሻም የነብያት አምድ የፕሮግራማችን መደምደሚያ ይሆናል። እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑና መልካም ጊዜ እንዲሆንላችሁ እየተመኘው ከሚቀጥለው መሸለም ትክክለኛ ባል ሆኖ እስራኤሎች እንዳሉ ጥጃውን ይገዙ ጀመር። ሃሩንም ቢመክራቸው አንሰማም ብለው ጉዞውንም انت للعينين ضي انت عند الحاضر انت هاد وصفي يا حبيبي يا محمد. الرحمن الرحيم الحمد لله رب العالمين ولي الصالحين وناصر المظلومين قاسم الجبابرة والظالمين والصلاة والسلام على رسول الله وعلى آله وصحابته أجمعين أدماجو تشاتشن السلام عليكم ورحمة الله وبركاته በክፍል አራት የነብዩላህ ሙሳና የፍርዓውን ታሪክ ፍርዓውን በኒ እስራኤልን በማሰቃየቱ አላህ በተከታታይ 7 ቅጣቶችን አውርዶበት ሳለ በመጨረሻም በኒ እስራኤልን ነጻ ከለቀቀ በኋላ እንደገና ሐሳቡን ቀይሮ ቀይ ባህር ድረስ ሲከተላቸው እንዴት እንደጠፋ አይተናል። ከዚህ በኋላም በኒ እስራኤሎች ይህን ሁሉ አያቶችና ሙዕጂዛዎችን ካዩ በኋላ ጣዖት ለመገዛት ነብዩላህ ሙሳን ጣዖት አምጣልን ማለታቸውንም አይተናል። በመጨረሻ ነብዩላህ ሙሳ ከአላህ ተውራትን ለመቀበል በሄዱበት ጊዜ አላህን ለማየት መከጀላቸውን ተመልክተናል። زارم كذاب مكتل ولما جاء موسى لميقاتنا وكلمه ربه قال رب أرني أنظر إليك موسى مكترو بوتا لبمتا جزي جيتا وسيان نقرو جيتا ايهوي أساين ودان تلم ملكتا له قال لن تراني ولكن انظر إلى الجبل فإن استقر مكانه فسوف تراني اللهم بفصم للتاين ياتتشلم نقرقن ودى ترارا وتملكت يه ترارا بوتاو لايك رقا تاين ياللهالو فلما تجلى ربه للجبل جعله دكا وخر موسى صعقا اللهم لتراراو ستاي تراراوم تنكوتاكتو عمد هنا موسى فين تدرقنا ودكو راسون ساتا سيدنا ابن عباس نقرون الله يتنشوان تاتا چنن ياهلنكوان لتراراو علتا يمادو سبحان الله فلما أفاق قال سبحانك تبت إليك وأنا أول المؤمنين موسى نفس سملس اللات تراتيق باه ودان تتملش يالو إنيم يمجمّر يا مؤمنين يالو كذبوا على الله لنبي الله موسى بدن قايلة يتسعفون تورات كستوه على الله لموسى تتهاتشو يمتاهو هزبوچه تأمو كمن قد واتوال بلون اقرو يهم يتكستو ينبي الله موسى حزب موسى قالن دا قبالاچو بسلاساك ان امن لسالو بلو سايمت اسيكار عصبو تربشو بزيق زي نبي الله هارون موسى سايمت ايك ارو حاطئات بنور بالنبلو إياس بسالة دنجة تززيلو يعني قبس أستيانور سالة بني إسرائيلوش أكماتشو سلم ما يفكد اللاتشو عنداند مناسبة وينم أوكيجن سينوراتشو كقبس أويانوش وركي واسو نبرا أهون نبي الله هارون هزبون تتعرتو ከግብጽ አውያኖች ወርቅ ተውሶ ሳይመለስላቸው አብሮት ይዞ ከግብጽ የወጣ መሐከላችን ካለ ሐቃችን ስላልሆነ እዚህኔ ፍለፊት አምጥቶ ያራግፍ ብሎ አዘዘ። ከብዙ ሺ ሰው እጅ የወጣ ወርቅና ጌጥ በጣም ተቆለለ። ከዚህ በኋላ አላህ በአንድ ትልቅ ነገር ይፈትናቸዋል። ከበኒ እስራኤሎች ውስጥ አንዱ ሳምሪ የሚባል ሰው ድንገት ሰይድና ጅብሪል በፈረስ ሆኖ ሲያልፍ ያየውና ይህ ፈረስ የረገጠው በረሃ መሬት በሙሉ ህይወት ተዘርቶበት ሳር ሲያበቅል ያስተውላል። አሁን ሳምሪ እየተነስቶ ቀስ ብሎ ማንም ሳያየው ከተቆለለው ወርቅና ጌጣጌጥ የጥጃ ቅርጽ ይሰራና ያ የሰይድና ጅብሪል ፈረስ ከረገጠበት ቦታ ላይ አፈር አምጥቶ ጥጃው ላይ ሲበትንበት ጥጃው ህይወት ዘርቶ መጮህ ይጀምራል። በዚህ ጊዜ ሰው ምንድን ነው ብሎ ሲሰበሰብ ሳምሪይም ድምፁን ከፍ አድርጎ ሙሳ እኮ የቀረው ጌታውን ሲፈልግ ነው፣ ጌታው እዚህ እንዳለ ረስቶታል በማለት ሰዎች ጥጃውን እንዲገዙ ሲያዛቸው ከጥቂት ሰዎች በስተቀር በኒ እስራኤሎች እንዳሉ ጥጃውን ይገዙ ጀመር። ሃሩንም ቢመክራቸው አንሰማም ብለው ጉዞውንም መጓዙን አቆመው ጥጃውን መገዛት ይጀምራሉ። አሁን ነቢዩላህ ሙሳ አላህ ይህን የሚያሳዝን ነገር ከነገረው በኋላ በድንጋይ ላይ የተጻፈውን ተውራቱን ይዞ ተናዶ ብሽቅ ብሎ ወደ ህዝቡ ይመለሳል። አላህም ስለ ነቢዩላህ ሙሳ መናደድ ሲገልጽልን ወለማ ረጃ ሙሳ ኢላ ቀውሚሂ ገጥባነ አሲፈን ቃለ ቢእሰ ማ ኸለፍቱሙኒ ሚን ባዕዲ። ሙሳም ተቆጥቶ አዝኖ ወደ ህዝቡ የተመለሰ ጊዜ ከኔ ወደ ኋላ መቅረታችሁ ከፋ። አዕጅልቱም አምረ ረቢኩም ወአልቀ አልዋሐ ወአኸዘ ቢረእሲ አኺሂ የጅሩሁ ኢለይ። በጌታችሁ ትእዛዝ፣ በጌታችሁ ጉዳይ ሰብር ማድረግ አቃታችሁ፣ ቸኮላችሁ አላቸው። ይህንንም ካለ በኋላ በእጁ ላይ የነበረውን ተውራት በንዴት መሬት ላይ ወርውሮት ወንድሙን ሃሩንን በጺሙና በጸጉሩ ይጎትተው ጀመር። ነቢዩላህ ሃሩንም ቃለ ብለ እመ ኢነ ልቀውም እስተድዐፉኒ ወካዱ የቅቱሉነኒ። የእናቴ ልጅ ህዝቡ ተው ስላልኳቸው አዳክመውኝ እንዲያውም ሊገሉኝ ነበር። ፈላ ትሽሚት ቢየል አዕዳ ወላ ተጅዐልኒ መዐል ቀውሚ ዛሊሚን። እባክህ ጠላት አታሳልቅብኝ፣ ከዛሊሞች ጋርም አታድርገኝ በማለት ተማጸነው። ሙሳም ጥጃው እንዲቃጠል ካደረገ በኋላ አመዱን ባህር ላይ በተነውና ያ ሳምሪይ ከኛ መሃል ውጣ አለው። قال فاذهب فإن لك في الحياة أن تقول لا مساس. هيد عند سو بهيوته هيقربهم اتنكاكام تسبو بشتا يزهلالو. وإن لك موعدا لن تخلفه. بيوم القيامة كنم يماتستو قطرو الله حالو. አላህም በበኒ እስራኤሎች ላይ ተቆጥቶ ኢነ ለዚነ እተኸዙ ልዕጅለ ሰየናሉሁም ገደቡን ምን ረቢሂም ወዚለቱን ፊል ሐያት ዱንያ። እነዚያ ጥጃዋን የተገዙት ሰዎች ከጌታቸው ቁጣ ወርዶባቸዋል፣ በዱንያ ላይም ውርደት ያገኛቸዋል አለ። አላህ የዱንያ ላይ ውርደት ብሎ ያለውን ተፍሲር ላይ ሲገለጽልን ከነዚያ ጥጃዋን ከተገዙት ውስጥ ወደ ነቢዩላህ ሙሳ መጥተው ተውባ ማድረግ እንፈልጋለን አሉ። ለሙሳም ከአላህ በጣም የሚገርምና የሚያስፈራ መመሪያ መጣላቸው። ተውባ ማድረግ የፈለገ ሰው ራሱን መግደል አለበት። በኒ እስራኤል ላይ ግዴታ አደረገው። ሱብሓነላህ፣ አላህ በክፉ ፈተናቸው። ፈቱቡ ኢላ ባሪኢኩም ፈቅቱሉ أنفسكم ذلكم خير لكم عند بارئكم فتاب عليكم ودقيتاتشو تملسو إراساتشوهنم قدلو يهم لنان تيتشالنو على يوم القيامة كان ككبادو كتات مدان تفلقال لاتشو على نبي الله موسى አሁኑኑ ራሳቸውን ገደሉ አላቸው አንዳንድ ሰዎች ተነስተው ራሳቸውን ሲገሉ አላህ ሲመራቸው አብዛኞቹ ጥጃዋን የተገዙት አሻፈረኛሉ ከዚህም በኋላ ነብዩላህ ሙሳ ንዴቱ በርዶለት የጣለውን ተውራት አንስቶ ህዝቤ ሆይ ከአላህ ያመጣሁት kitabችን ተውራት ይኸውና ውሰዱና አነቡት ሲላቸው አይ አንተ አንብብልንና ካማረነን ወስዳለን አሉት አረተው ቢላቸው አንተ መጀመሪያ አንብብልንና ተውራቱ ውስጥ ምን እንዳለ አይተን የሚያምረን ነገር ከሆነ እንቀበላለን እናምንበታለን በማለት ነብዩላህ ሙሳን እንቢ አሉ በዚህ ጊዜ አላህ እንደገና ተቆጥቶባቸው በሚያስፈራ ሁኔታ ሊቀጣቸው ሆነ وإذ نتقل الجبل فوقهم كأنه ظلة وظنوا أنه واقع بهم ተራራውን ከስሩ ነቅለን ወደ ላይ አንስተነው ራሳቸው ላይ እንደ ጥላ አደረግንባቸው ራሳቸው ላይ የሚወድቅባቸው መስሏቸው በፈሩ ጊዜ በኒ እስራኤሎች ላይ ወድቆባቸው ሊጨፈልቃቸው ወደ ታች ሲቀርብ خذوا ما آتيناكم بقوة واذكروا ما فيه لعلكم تتقون የሰጠናችሁን በብርታት ሳታወላውሉ ውሰዱ አለ አላህን እንድትፈሩ ውስጡ ያለውንም አስታውሱ አላቸው ሙሳም ይህንን ተውራት የማትወስዱ ከሆነ ይህ ተራራ ራሳችሁ ላይ መውደቁ ነው ሲላቸው ተደናግጠው ፈርተው እንዳለ በግንባራቸው ተደፍተው ስጁድ ወረዱና ቀና ብለው ተራራውን እያዩ የጠየከንን እንፈጽማለን ብለው ለሙሳ ቃል ይገባሉ አሁን ነብዩላህ ሙሳ ህዝቡ ግብጽ ውስጥ ፈርዖን ላይ የደረሰውን ዘጠኙን አያቶች አይተው ፍርዓውን እንዴት ቀይ ባህር ውስጥ እንደጠፋ አይተው ከዚህ ሁሉ የአላህ ምልክቶች በኋላ ህዝቡ እንዲህ መጥመሙ አሳዝኖት አላህን ይቅርታ ሊጠይቅ በተለይም ጥጃዋን ያልተገዙ 70 ሰዎችን መርጦ ወደ አላህ ወደ ጀበል ጦር ይዟቸው ይሄዳል ልክ ተራራው ላይ እንደወጡ መሬቱ በኃይል መንቀጥቀጥ ይጀምራል የመሬት መንቀጥቀጥም በያዛቸው ጊዜ ጌታዬ ሆይ ከፈለክ እነርሱንም እኔንም ከዚህ በፊት ማጥፋት ትችል ነበር ከኛ መሃል ሞኞቹ በፈጸሙት ድርጊት ሰበብ ታጠፋናለ በዚህ ጊዜ መሬቱ መንቀጥቀጥ አቆመ እነዚህ 70 ሰዎች እየሰሙ ነብዩላህ ሙሳ አላህን ያወደሰ ህዝቡ ላጠፋው ጥፋት መለመኑን ያያዛል አላህም ተቀብሎት ምህረት ካደረገላቸው በኋላ አሁን ወደ ህዝቡ ሊመለስ እነዚህ ይዟቸው የመጣውን 70 ሰዎች በሉ ተነሱ እንመለስ ሲላቸው የት ነው የምንሄደው አንተ እዚያ መጣህን አላህን እንድናይ ነው አላህን ሳናይ አንሄድም አሉት አላህን ማየት አትችሉም እኔም ያመጣኋችሁ ለዚህ ጉዳይ አይደለም አላህን ይቅርታ ለመጠየቅ ነው ያመጣኋችሁ ሲላቸው ለነኡሚነ ለከ ሐታ ነራላህ ጀህራ አላህን በአይናችን ካላየን በስተቀር አናምንልህም አሉት። ተመልከቱ እነዚህ ሰዎች ነብዩላህ ሙሳ ከበኒ እስራኤሎች ውስጥ አላህን የሚገዙ ምርጥ ብሎ የመረጣቸው ሰዎች ናቸው። በዚህ ጊዜ አላህ ተቆጥቶ ወዲያው ነው وَإِذْ قُلْتُمْ يَا مُوسَى لَن نُؤْمِنَ لَكَ حَتَّى نَرَى اللَّهَ جَهْرَةً فَأَخَذَتْكُمُ الصَّاعِقَةُ وَأَنْتُمْ تَنْظُرُونَ اللَّهِنْ كَلَيَّنْ أَنَّا مِنْ لِهِمْ بَالَاچُو گِزَي يَا أَنْدِ گِزَي چُوهَتْ وَرْدُوبَّاچُو هُلَّاچُوهُمْ تَفَّاچُو حَلَ إِنَّزِي سَبَاسَوُوچ كَمُوتُو بُهَلَا ነብዩ ﷲ ሙሳ የባሰ ጭንቅ ውስጥ ገቡ። በአላህ በኩል ምርጥ ሰዎች ብዬ ያመጣኋቸው አላህ ላይ ከፈሩ ለአላህ ምን ልል ነው አለ። ወደ ህዝቤ ደግሞ ካለነዚህ ሰዎች በመለስ ሰዎቻችንን ይዞ ሄዶ አስገደላቸው ብለው ያምጻሉ በማለት ተጨነቀ። አሁን አላህን መለመን በሰፊው ተያያዘውና በአላህ ሙዕጅዛ እነዚህ ሰዎች በየተራ አንድ በአንድ እየተያዩ ከሞት መነሳት ጀመሩ። ከዚህ ክስተት በኋላ ነብዩላህ ሙሳ 70 ሰዎችን ይዞ ወደ ህዝቡ ተመልሶ ጉዞአቸውን ወደ ቤተል መቅደስ ያመራሉ። ቤተል መቅደስ አካባቢ ኢልያ የምትባል ቦታ ሲደርሱ ነብዩላህ ሙሳ ህዝቤ ሆይ አሁን ቤተ መቅደስ ደርሰናል። አላህ ከናንተ የሚፈልገው እንድትገቡ ነው። ቤተል መቅደስ ግቡ ብሎ ያዛቸዋል። የሙሳም ህዝብ ቤተ መቅደስን ያያዙት ጎሳዎች በጦርነት ብርቱ መሆናቸውን ስለሚያውቁ እኛ ጦርነት አንችልም፣ ለብዙ አመታት በባሪያነት ላይ ስለነበርን ጦርነት ስለማንችል አንገባም በማለት እምቢ አሉ። ነብዩላህ ሙሳ ድሉ የናንተ ነው፣ አላህ ቃል ገብቶልኛል፣ ምንም አይነት ጦርነት ማካሄድ አያስፈልጋችሁም፣ አንዴ በበሩ ብትገቡ ነገሩ ያልቃል፣ ጦርነት አያስፈልገውም ቢላቸው መጀመሪያ ቤተል መቅደስ ውስጥ ያሉት ሰዎች ይውጡና ባዶ መሆኑን ካረጋገጥን በኋላ እንገባለን በማለት በኒ እስራኤሎች እምቢ አሉ። ለብዙ ቀናት ቢለምናቸው ቢላቸው አሻፈረም ብለው እንዲያውም አደብ በሌለው አነጋገር ውሳኔያቸውን አስተላለፉ። قالوا يا موسى إنا لن ندخلها أبدا ما داموا فيها يا موسى إنيا بفتصم النرسو أستا يالو أنقباتهم فَذْهَبْ أَنْتَ وَرَبُّكَ فَقَاتِلَا إِنَّا هَا هُنَا قَائِدُونَ أَنْتَنَّا جِتَا هِدُنَّا تَوَاقُوا إِنَّا أَنْزِنِّكْ كَمَّتَ عَلَّنَا لُو بَتَّمْ عَدَبَاتُّو نَبَّرُ بَزِّقْ زِي نَبِيُّ اللَّهِ مُوسَى لِلُوچ نَبِيَّاتُوچ هِزْبَاتْ شَوْ لَا اللَّهَنِ اندَلَمَّنُوا أَسَّاتْشَوْمْ ጌታዬ ሆይ እኔና ወንድሜ በስተቀር ተእዛዝህን የሚፈጽም የለም፣ ስለዚህ በእኛና በእነሱ መካከል ለይ ብሎ ዱዓ አደረገ። በዚህ ጊዜ አላህ በሰው ልጆች ታሪክ ታይቶ ተሰምቶ የማይታወቅ ቅጣት አወረደባቸው። قال فإنا محرمة عليهم 40 سنة يتيهون في الأرض 40 አመታት ቦታው ጠፍቶባቸው ምድር ላይ ይንከራተታሉ አለ። አሁን በኒ እስራኤሎች ቤተ መቅደስ አንገባም ካሉ በኋላ አንድ ደሴት እንሄዳለን ብለው መንገድ ጀመሩ። 600 ሺህ ሰው ሆነው ለቀናቶች ይጓዙና ተመልሰው ጉዞ የጀመሩበት ቦታ ይመጣሉ። አሁን ከመሐላቸው አንዱ እኔ መንገዱን መራቻለሁ ደሴቷን እኔ አውቃለሁ ይልና ለብዙ ቀናት ተጉዘው እንደገና እዚያ ቦታ ተመልሰው ይመጣሉ። በዚያ አይነት ሁኔታ ለ40 ደቂቃ አይደለም ለ40 ሰዓታት አይደለም لأربع قنات وين ورات هيدلم لأربع عمتات من قلت أفتو ينكراتتو نبر أدماجو تشاچن بميكتلو سامنت إن شاء الله بني إسرائيلوج مدلا يتنكراتتو سالة الله من سيابلاتشو كيت سياتتاتشو ندنبرنا من قلت لأربع عمتات سيقوازو ፀሐይን ዳቀጥላቸው እንዴት ላንዳመጣላቸው በዚህ ጉዞ አለለውም በዚህ መንከራተት ላይ የተገኙትን አስደናቂ ክስተቶችን ቢኢዝኒላህ በክፍል 6 የነብዩላህ ሙሳ ታሪክ ይጀላቸው ቀርባለሁ سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته هارون كرد بيتي والسلام على سيد المرسلين وخاتم النبيين نبينا محمد وعلى آله وأصحابه أجمعين ومن اهتدى بهداهم إلى يوم الدين أدماجو تشاچن السلام عليكم ورحمة الله وبركاته بكفل عمست يا نبي الله موسى تاريخ بني إسرائيلوج بيت المقدس قبو طورنت ويم وقيا آسفل لقاتشوهم الله بيت المقدس ينان تندتهم كالسل قبال لاتشو كتتا ببروبت قبو دلتا درقال لاتشو ببالو إن بيبلو اللح بميازاتشو الله أربع أمتات من قلنا إندين كراتتون دفر دباتشو أيتنال ዛሬም ከዚያ በመከተል በኒ እስራኤሎች ምድር ላይ የተንከራተቱ ሳለ ነብዩላህ ሙሳን ወሃ ተጠማን ባሉ ጊዜ ሱብሃንአላህ አላህ የሚጠጡትን ወሃ ያወጣላቸው የነበረው ከድንጋይ ውስጥ ነበር وإذ استسقى موسى لقومه فقلنا اضرب بعصاك الحجر موسى لهزب وهاب بفلق ጊዜ ببتره دنگاي امتا سنلو فانفجرت منه اثنتا عشرة عينا دنگاي ام لا اسراه لتكفلو كيان داندو دنگاي وها فلقا قد علم كل اناس مشربهم اسراه لتم يبني اسرائيل قوساوج ان داند دنگاي بموسد كلهم سوها كيت اندمي تتا عوكا كلوا واشربوا من رزق الله ولا تعثوا في الأرض مفسدين كالله رزق بلو تتو بمد الله امتفاتات فتسمو على اهون اسراه لتم يا بني اسرائيل قوساوج عندن دنگاي وستو بهيدو بتو اللي شكا متنبر ድንጋዩ መሬት ላይ ሲያስቀምጡት ውሃ ከውስጡ ይፈልቅና ከዛ ይጠጡ ነበር። ድንጋዩን ደግሞ ከመሬት ላይ አንስተው ሲሸከሙት ውሃ አይፈልቀውም ነበር። በኒ እስራኤሎች እንደገና ነብዩላህ ሙሳ ዘንድ በመምጣት መንገስን ህጻ ያቃጠለናሉ። ወለላ አለይኩም አልገማማ ወአንዘልና አለይኩም አልመና ወሰልዋ ፀሐይን ዳያቃጥላችሁ ጥላ በሄዳችሁበት ሁሉ አንዣበብንላችሁ የምትበሉትን ምግብ ሰልዋ የምትባል እርግብ አወረድንላችሁ አለ። ይህም የምግብ ወቅት ሲመጣ እርግቦቹ በብዛት መጥተው መሐላቸው ሲያርፉ የፈለጉትን ያህል ወስደው አርደው አጥብሰው ይበሉ ነበር። ምን የሚባለው ደግሞ የማር አይነት ፈሳሽ ሲሆን ይህንንም እንደሊት አብኩተውት ዳቦ ይጋግሩ ነበር። በዚህ አይነት ሁኔታ ለአርባ ዓመታት ያህል መንገድ ላይ እየተንከራተቱ አሳለፉ። እዚሁ መንገድ ላይ እየተንከራተቱ ሳለ አንድ ቀን ከእንቅልፋቸው ሲነሱ ከመሐላቸው አንድ የተከበረና ሀብታም የሆነ ሰው ከመሐላቸው ተገድሎ አገኙ። አሁን ማን ነው የገደለው ሲባባሉ ሁሉም እኔ አልገደልኩም እያለ ራሱን ነጻ ወጣ። በዚህ ጊዜ ወደ ነብዩላህ ሙሳ መጥቶና ይሄንን ሰው የገደለውን አላህ እንዲነግረን ጠየቀልን አሉ። ለነብዩላህ ሙሳም ከአላህ መመሪያ ሲመጣላቸው وَإِذْ قَالَ مُوسَى لِقَوْمِهِ إِنَّ اللَّهَ يَأْمُرُكُمْ أَن تَذْبَحُوا بَقَرَةً ሙሳም ባላቸው ጊዜ አላህ በሬ እንድታርዱ አዟችኋል በላቸው አለ። በዚህ ጊዜ በኒ እስራኤሎች ተናደው እኛ ሰው ተገለብናል እንላለን አንተ በሬ እረዱ ትለናለ። قالوا أتتخذنا هزوا ያ ሙሳ እኛን በቀልድና በማፌዝ ነው ያስከው ወይ? ነብዩላህ ሙሳ قال أعوذ بالله أن أكون من الجاهلين እኔም ከጃሂሎች ከመሆን በአላህ ተጠበቃለሁ አላቸው። በኒ እስራኤሎች አንድ በሬ ጎትተው አርደው ነገሩን መጨረስ ሲችሉ ወደ ነብዩላህ ሙሳ መጡና قالوا ادع لنا ربك يبين لنا ما هي يا موسى من عينت بري اندهونج ጌታህን ጠይቅልናሉ። قال انه يقول انها بقره لا فارض ولا بكر عوان بين ذلك ارسم سلاچو ጌታቹ ያላረጀች በጣም ለጋ ያልሆነች መሐከለኛ በሬ ነው ብሏችኋል። ፈፍዓሉ ማ ቱእመሩን የተጠየቃችሁትንም ነገር ጥያቄ ሳታበዙ ፈጽሙ አላቸው። እነርሱም እልህ ሲይዙ አላህን አጠበቀባቸው። ቃሉ ادع لنا ربك يبين لنا ما لونها ያ ሙሳ የበሬዋ ከለር ምን እንደሆነ ጌታህን ጠይቅልናሉ። اللهم سيملسلاچو قال انه يقول انها بقرة صفراء فاقع لونها تسر الناظرين موسى بروا بتام بيچا يهونچ ستتاي دگمو دس يمتل مهون አለባት አላቾ አሁንም ተመልሰው መጡና قال ادع لنا ربك يبين لنا ما هي ان البقره تشابه علينا يا موسى بريو تمساسلبننا تدناغرن بريوا يتኛው እንደሆነች እንዲገልጽልን ጌታህን ጠይቀልናሉ። وان ان شاء الله لمهتدون እኛም አላህ ካለ እንመራለን አሉ። አላህም ሲመልስላቸው አሁንም قال انه يقول انها بقرة لا ذلول تثير الارض ولا تسقي الحرث مسلمة لا شية فيها موسى ሲመልስላቸው ይህች በሬ ያልተገራች መሬት የማታርስ እርሻም ውሃ የማታጠጣ ምንም አይነት ደግሞ ምልክት የሌለባት መሆን አለባት አላቸው። በዚህ አይነት የተገለጸ በሬ በአገሪቱ ውስጥ ያለው አንድ የቲም ድሃ ልጅ ሲሆን ዘመዶቹ ይህን የሰሙ ጊዜ ከፍተኛ ወደር የሌለው ዋጋ ጠይቅበት ብለው ልጁን መከሩት። ሰዎቹም መጥተው ዋጋውን ሲጠይቁት በሬዋ ተመዘነና በኪሎ አልክ ወርቅ ከፈለኝ ሲል ሰዎቹ ከመጠን በላይ ተደናገጡ። የሟቹ ቤተሰቦች የተጠየቁት ዋጋ ቢበዛባቸውም ብቻላቸው ዱንያ ላይ ያለውን ገንዘብ በሙሉ ከፍለው ገዳዩን ማውቅ ይፈልጉ ነበር። ልጁ የጠየቀውን ዋጋ ከፈሉ። አላህም የበሬዋን መስፈርት ያስቀመጠላቸው ይህን የቲም ድሃ ልጅ ሊያበለጽግበት ነበር። አሁን የማቹ ቤተሰቦች በሬዋን ወስደው ካረዷት በኋላ فَقُلْنَا اضْرِبُوهُ بِبَعْضِهَا አላህ የበሬዋን አንድ ጎን ወሰዱና ሬሳውን መታ አድርጉበት አላቸው። አሁን ሬሳውን በስጋው መታ ሲያደርጉት በሚያስገርም ሁኔታ ከሞት ተነስቶ ቆመና ከሰዎች በሙሉ አንዱን ሰው ጎትቶ ይህ ሰው ነው የገደለኝ ብሎ ካሳየ በኋላ ተመልሶ እንደገና ሞተ። በዚህ ጊዜ ይህን ያ አላህ ሙዕጅዛ አይተው ወደ አላህ መመለስ ይቅርና ትንሽ እንኳን ልባቸው አረጠበም። በዚህ ጊዜ አላህ ተቆጥቶባቸው ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة كزيان بوها لا لباتشو درقة لكن دا دنجاي ويمك دنجاي ميبلتا وإن من الحجارة لما يتفجر منه الأنهار كدنجاي وستن وهافندتو ونزي فسال وإن منها لما يشقق فيخرج منه الماء دنجاين تسنتقو وها يمي وتعوال وإن منها لما يهبط من خشية الله كدنجاين كالله فراتشا يتنسى يمي عقو بددان لعلى وما الله بغافل عما تعملون አላህ የምታደርጉትን ነገር ዘንጊ አይደለም። የሚከተለው ክስተት ደግሞ በኒ እስራኤሎች መንገድ ጠፍቶባቸው ሲንከራተቱ የደረሰው ነበር። ድንገት ከበኒ እስራኤሎች ላይ ዝናብ ተቋርጦ ድርቅ መጣ። በዚህ ጊዜ ነብዩላህ ሙሳ ህዝባቸውን ሰብስበው አላህን በሰፊው መለመን ተያያዙት። ከአላህ ምንም መልስ ሳይመጣ ሲቀር ነብዩላህ ሙሳ ሰግተው ጌታዬ ሆይ ሁሌ ስጠራህ መልስህን አስለምደኸኝ ነበር አሉ። ያ ሙሳ ከናንተ ውስጥ አንድ ሰው 40 አመታት ሙሉ በማዕሲያ ኃጢአት እየሰራ እያየሁት ነውና እርሱ ከመሐላችሁ ሳይወጣ ምንም ዝናብ አይወርድላችሁም አለ። ሙሳም ህዝቦቼ ሆይ ዝናብ የቆመብን መሐላችን የሚገኘው ሰው ለ40 አመታት አላህ ማዕሲያ ሲያደርግ ስለቆየ ነው። ይህን ማዕሲያ የምታደርግ ሰው ከመሐላችን ውጣ ብሎ ሙሳ ተጣራ። ማንም ሰው አልወጣም። ሆኖም አንድ ሰው እርሱ መሆኑን አውቆ ደንግጦ አጎንብሶ ጨርቁን ተከናንቦ ያ ረቢ እኔ ነኝ 40 አመታት ኃጢአት የሰራሁት ያ ረቢ ሰው ፊት በወጣ ተዋረድኩ ከቦታዬ ባልንቀሳቀስ ዝናብ ተቋርጦ ሰው ሊያልቅ ነው ያ ረቢ አሁን ተውባ አደርጋለሁ ያ ረቢ ማረኝ ብሎ ከልቡ አልቅሶ አላህን ለመነ። ከጥቂት ጊዜ በኋላ ዝናብ ሲዘንብ ሙሳም ያ ረብ ማንም ሰው አልወጣም ነገር ግን ዝናቡን አወረድከው ብሎ ሲጠይቅ ያ ሙሳ በርሱ ሰበብ ዝናብ ያቆምኩበት ሰው ለርሱ ብዬ ዝናቡን አውርጄላችኋለሁ አለ። ሙሳም ያ ረብ ይህን ሰው ልታዋወቀው ፈልጋለሁ አሳየን ሲል አላህ ሱብሃነሁ ወተዓላ ያ ሙሳ ኃጢአት እየሰራ አላጋለጥኩትም እንዴት ተውባ አድርጎ አጋልጠዋለሁ ብሎ መለሰለት። አድማጮቻችን ከዚህ ክስተት ሶስት ነጥቦች ላይ ማተኮር ፈልጋለሁ። የመጀመሪያው አንድ ሙእሚን ማዕሲያ ሲሰራ በሱ ሰበብ ሌሎችንም አፌክት ሊያደርግ ይችላል። እንዲያውም ወደ አላህ በመመለስ ፋንታ ማዕሲያውን ሲያዘውትር አላህ ሲቆጣበት ርዝቁን ያቋርጥበታል። ሷሊሆች በድሮ ጊዜ ማዕሲያ መስራታችንን የምናቀው በቅሏችን ስታመጽ ወይም ሚስቶቻችን ካለ ወትሯቸው አዛ ሲያደርጉን ነው አሉ። ተመርከቱ አንድ ሰው ማዕሲያ ሲያደርግ በህይወቱ ውስጥ አንድ ለውጥ ይኖራል ማለት ነው። ሁለተኛው ነጥብ ደግሞ አንድ ሙእሚን ከማዕሲያው ሲመለስ ከልቡ ሆኖ ሳለ ለማዕሲያውም አላህን ለብዙ ጊዜ ማናገር በጣም የተወደደ ነው። ይህም እርሱን በማወደስ ራስን ዝቅ አድርጎ በማስተናነስ የተሰራውን ኃጢአት በማስታወስ ከልብ መለመን ሲሆን አላህ ምህረት አድርጎም የኃጢአተኛውን ደረጃ ከፍ ሊያደርግ ይችላል ኢንሻአላህ። ሶስተኛው ነጥብ ደግሞ ማዕሲያን የሰራን ሰው ማጋለጥ ሲሆን ዑለማዎች ሲናገሩ አንድ ሰው ማዕሲያ ሰርቶ ተነስቶ ለሌላው እንደ መዝናኛ አድርጎ የሰራውን ማዕሲያ የሚያወራ በአላህ የተጠላ ከመሆኑም በላይ እንጥማስል በሰር የአይን ወይም የአእምሮ መታወር አለበት አሉ። ነገር ግን ሸይጣን ያሳሳታቸውን ወንድሞቻችንንና እህቶቻችን ላይ ጣታችንን መጠቆም የለብንም። ለምን سنጋልጣቸዋለን? አላህ ለነብዩላህ ሙሳ ያለውን ሰምታችኋል። ማዕሲያ እየሰራብኝ ያላጋለጥኩት እንዴት ተውባ አድርጎ አጋልጣዋለሁ ነው ያለው። ለዚህም ረሱል ሰለላሁ ዐለይሂ ወሰለም ከመጥፎ ጓደኛ አላህን ሲለምኑ ان راى خيرا كتمه وان راى شرا اذاءه يا الله خير ነገር ሲያይብኝ የሚደብቀውን ሸር ነገር ካየብኝ ደግሞ ከሚያጋነነው ጓደኛና ጎረቤት ጠብቀኛሉ። በዘመናችን የተከሰተውን ታሪክ ስነግራችሁ ከሰማችሁትም በኋላ ሙእሚንን መሰተረን በተለየ መልኩ ልታዩት ትችላላችሁ ብዬ አምናለሁ። ይህንንም ታሪክ የሰማሁት የሻም የሱሪያው ታላቅ ዓሊም ራቲብና ቡልሲ አውስትራሊያ መጥተው ከሌሎች ሰዎች ጋር ሆነን በተቀመጥንበት ያወጉን ሲሆን ታሪኩም እርሳቸው ያሉበት ዲመሽቅ ሱሪያ ውስጥ ነበር የተከሰተው። የአንድ ታዋቂ መስጂድ ኢማም ትልቅ ዓሊም ሼህ በህልማቸው ረሱል ሰለላሁ ዐለይሂ ወሰለም መጥተው መስጂድ ደጃፍ ላይ ያለውን የትንሽ መደብር ባለቤት ሄድና አንተ የጀነት ውስጥ ጓደኛዬ ነህ ከኔ ጋር በጀነት ውስጥ አንለያይም ብለው ሐረሱል ብለህ ነገረው አሉት። ሼኹም በጣም ተደናገጡና ምን ቢያደርግ ነው ይህን ከፍተኛ ደረጃ የደረሰው? ይህ ሰው አንድ ቀንም ከሙስሊሙ ልዩ ነገር አይቼበት አላውቅም። ምን ቢያደርግ ነው ያሉ ሌሊቱን ሲያስቡ አደሩ። እንደማይነጋም የለምና ነግቶ የመደብሩን ባለቤት በጊዜ ሄደው ምን خیر ስራ ነው የምሰራው ብለው ጠየቁት። ምንም የሚፈልጉት ነገር አልሰጣቸውም። በዚህ ቢሉ በዛ ቢሉ ሰውየው ምንም ነገር ሊያስታውሳል ቻለም። ከረሱል ሰለላሁ ዐለይሂ ወሰለም የተላኩትን መልእክት ነግረውት አሁን በል ነገረኝ ምን خیر ስራ እንደሰራ አስታውስና ነገረኛሉት። ሰውየውም ይህን ሲሰማ ልክ ከአመት በፊት በህይወቱ የደረሰውን አስታውሶ ከመደሰትና አልহামዱሊላህ ብሎ ኡፈይ ከመአለት ሌላ ይህንንስ ጉድ ማንንም ሰው አልሰማውን መስማትም የለበትም ማለት ለነግሮት አልችልም አላቸው። ሼኹም እባከ ነገረኝ መስማት ፈልጋለሁ አሉት። ከዚህ የሚከተለውን ነገራቸው። ከአመት በፊት አንዲት ልጅ ታጭቶልኝ አግብቻት ነበር አለ። ነገር ግን ባገባኋት በአምስት ወሯ ልጅ ወለደች። ያለኝን አማራጮች ስቆጥር መፍታት እችላለሁ፣ በሀገሩ ላዋርዳት እችላለሁ፣ ሸሪአው ህጉና ሰው ከኔ ጋር ነው የሚሆነው። አዝኝ እንኳን ከኔ ጋር ልጁን ላቆየው ብን ሁለታችንም ጥሩ ስም አይኖረንም ብዬ አሰብኳለ። ለማንኛውም ልጁ የመወለጃ ወራት ሲቃረብ አንድ ሰው እንዳያያት ወይም እንዳያውቅ በጥብቅ አስጠነቀቅኳት አለ። ልጁ በተወለደ በጥቂት ሰዓታት ህፃኑን ስወስድ እናቱ ከልጁ ይልቅ እኔን ግደለኝ ብላ ጨርቄን እየጎተተች እያለቀሰች ሳለ ልጁን በጨርቅ ጠቅልዬው አባያዬ ስር ደብቄው ሰላት እስኪጀመር ድረስ የፊታችን ያለው መስጂድ በር ላይ ቆሜ ጠበቅኩ አለ። ሰላትም እንደተጀመረ መስጂድ ገብቼ ኮርነሩ ላይ ልጁን አስቀምጬው ሰፉን ተደባልቄ ምንም እንዳልደረሰ ነገር አድርጌ መስገድ ጀመርኩ አለ። ወደ መጨረሻው ረካ ላይ ልጁ ማልቀስ ጀመረና ሰጋጁ ተረበሸ። ሰላቱ እንዳለቀ ሰው ተረብሾ ወደ ልጁ ሲረባረብ እኔ ቦታዬ እንደተቀመጥኩ ቆየው። የተጣለ ልጅ መሆኑን ሰው ካረጋገጠ በኋላ ልጁን የከበበውን ሰው እየተጋፋው ወደ መሃል ገብቼ መጀመሪያ እንደነሱ ምንም የማላቅ መስዬ ልጁን አየሁ። ከዛም ቀጥዬ ሰው ሁሉ እንዲሰማኝ ድምጼን ከፍ አድርጌ ያ ጀማዓ እንደምታቆት ይህ ልጅ የተጣለ ነው ወስጄ እንዳሳድግ ፈቀዱልኝ ብላቸው ብዙ ሰጋጅ ጎረቤቶችና የሰፈሬ ሰዎች ስለሆኑ ፈቅደውልኝ እያመሰገኑኝ አላህን እየለመኑልኝ ልጁን ወስጄ ለእናቱ መልሼ አሁን በመሐላችን እያደገ ነው አለ። ሱብሃንአላህ። ይህ ሰው ያደረገው ማድረግ ለአእምሮና ለህሊና ከባድ ቢሆንም ነገር ግን ሚስቱን ሊሰትር ብቻ ይህን ማድረጉ ከረሱል ሰለላሁ ዐለይሂ ወሰለም ጀነት ውስጥ እንዳይለያይ ያደረገው። አድማጮቻችን ኢንሻአላህ በሚቀጥለው ሳምንት የዩሻዕና የበኒ እስራኤልን ታሪክ በከፊሉ እናያለን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته. الرحمن الرحيم. الحمد لله رب العالمين إله الأولين والآخرين والصلاة والسلام على سيد المرسلين وخاتم النبيين نبينا محمد وعلى آله وأصحابه أجمعين ومن اهتدى بهداهم الى يوم الدين. ادماجوچاچن السلام عليكم ورحمه الله وبركاته. بكفل 6 يا نبي الله موسى تارك لاي بني اسرائيلوج ل 4 امتات مدر لا يتنكراتتو ساله درسو كنبروت كستاتوج ሁለቱን سناي زارين كزيا بمقطن በከፈል 7 እና የመጨረሻው የነብዩላህ ሙሳ ታሪክ ላይ ኢንሻአላህ የነብዩላህ ሙሳን እና የሰይድና ኸድርን ታሪክ እንመለከታለን። ሱረቱል ካህፍ ውስጥ የተጠቀሰው ክስተት ሲሆን ከበኒ እስራኤል አንድ ሰው ወደ ነብዩላህ ሙሳ መጥቶ በምድር ላይ አዋቂ ማን ነው ብሎ ሲጠይቀው ሙሳም እኔ ነኝ አለ። አላህም ሙሳን ወቀሰውና ካንተ የበለጠ ሌላ አዋቂ ሰው አለ ሲለው ሙሳም ያ ረቢ ወደርሱ ምራኝ ከርሱ ልማር ፈልጋለሁ አለው። ይህ አዋቂ ሰው ስሙ ኸድር እንደሚባል በብዙ ተፍሲል ላይ ተጠቅሷል። ነብዩላህ ሙሳም ይህን አዋቂ ሰው የት ነው ማገኘው ብሎ አላህን ሲጠየቅ ያ ሙሳ ይህን አዋቂ ሰው ፍለጋ ስትጓዝ ልትበላው ያዘጋጀኸው አሳ የሚጠፋበት ቦታ ነው፣ ሁለቱ ባህሮች የሚገናኙበት ቦታ ላይ ታገኘዋለህ አለው። አሁን ነብዩላህ ሙሳ ከአገልጋዩ ዩሻዕ ከሚባለው ሰው ጋራ ይህን አዋቂ ሰው ፍለጋ መንገድ ጀምረው ሳለ አንድ ጊዜ ደክሟቸው የሆነ ቋጥኝ ድንጋይ አካባቢ አረፍ እንዳሉ ነብዩላህ ሙሳ እንቅልፍ ሸለብ አደረጋቸውና ዩሻ ቁጭ ብሎ ሳለ በአይኑ አይቶት ማመን የሚያስቸግር ነገር ያያል። ያ ለምሳቸው ብለው ጠብሰው በእቃ ውስጥ ያስቀመጡት አሳ ነፍስ ዘራና ተንፈራቅጦ ዘሎ ባህር ውስጥ ይገባል። አሁን ሙሳም ከእንቅልፉ ተነስቶ ጉዟቸውን ሲቀጥሉ ዩሻ የተከሰተውን ነገር ረስቶት አልነገረውም ነበር። ነብዩላህ ሙሳን ጥቂት ከሄደ በኋላ ለማ ጀወዘ قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا እባክህ ደክሞናል ምሳችንን አቅርብልን አለው። ዩሻዕም ትዝ ይለውና قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن أذكره. يا موسى تزلها قوات أن يدنقى إلى عرفيا لنجزي سلا آسا ورسا سال نقرف شيطان نياس رسا نعلى واتخذ سبيله في البحر عجبا آساوكو በሚያስገርም ሁኔታ ወደ ባህሩ ገብቷል አለው። ነብዩላህ ሙሳ قال ذلك ما كنا نبغي فارتدى على آثارهما قصصا ታዲያ ያንን አይደለ ወይ የምንፈልገው በማለት እንደገና ወደ ኋላ ተመልሰው የመጡበትን ኮርታቸውን እየተከተሉ አሳው ወደ ጠፋበት ቦታ ተመለሱ። እዚህ ቦታ ላይ ምን እንደደረሱ سيدنا خضر ياغنوتال نبي الله موسى قال له موسى هل اتبعك على ان تعلمني مما علمت رشدا كذان نبي الله موسى خضر الله كاسوك اهتمرت اندت تستمرن لكتله فقدلني له قال انك لن تستطيع معي صبرا خدرم يا موسى اني ستكتل تقست ما رقاتشلم وكيف تصبر على ما لم تحط به قدرا انديت اوكتبل الله نقر له صبر تادر قال له موسى قال ستجدني إن شاء الله صابرا ولا أعصي لك أمرا إن شاء الله كتاقاشو تشوهني تاقنيني الله تأزازهنم يمال تسعون اللو بلوك القبالت قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا سيدنا خضر نبي الله موسى سيستنكك انقدعوس كتكتلكن اسكابرار الله درس عند نقر اندات تتأيكن يالو هلتم يتقوازو سالة باهرون لمشاقر فلقو مسكيني هونو وزاد دروج سراتشو اقابة جلبة ما ملالسي هون يهيج جلبة يلتلت يقبياتشو منشن ببرج كدرنا نبي الله موسى اندي اشاقراتشو سيت ايقواتشو كالا منم كفيا اندي سافرو فقدو اللاتشو داهرو لايم يتقوازو سالة فانطلقا حتى السفينة خرقها دنقت سيدنا خضر جلباتشون كتاج صبروت قدادا قادر رقبو هلا وهاو جلباو استمقبات جمرا وزاد دروتشون تدناكتو جلباو اندات تسنطباتشو وهاون بإجاتشو موتا جمرو نبي الله موسى تنادو قال أخرقتها لتغرق أهلها لقد جئت شيئا إمرا أهن أنت يهن مركب يبساهو بالا بيتو چل تاسمتنو بأرقد أسكف في سرانو يسرحو علو قال ألم أقل إنك لن تستطيع معي صبرا خدرن يا موسى إنين بتقست مكة لاتشل ملالكهم ويعلو قال لا تآخذني بما نسيت ولا ترهقني من أمري عسرا قالي قباه اللهم بمرساته يكرتا درقلين قدائنم كبادا درقهو عطاشك من يالو سيدنا خضرم لموسى يكرتا درقلت قزواتشون قتلو سالة لجوش سيچاوتو عقنيونا فانطلقا حتى إذا لقيا غلاما فقتله سيدنا خضر عندن لجيازونا تاقلوت مريت لكت علو بوهلا باللون عطوتو قدلو قال أقتلت نفسا زكية بغير نفس لقد جئت شيئا نكرا موسى تقطتو انديت نكو يهونش نفس بكنتو قدلكو اهونس مدفوس رانو يسرحو علو سيدنا خضر قال ألم أقل لك إنك لن تستطيع معي صبرا سيدنا خضر يا موسى إنين بتقست مكة لاتشل ملالكهم ويبلو له لتنيا قزي أستوسو قال إن سألتك عن شيء بعدها فلا تصاحبني موسى كاهن بوهلا عند نقر كتأيكوه أبرهن يندات تهيد كي كرتايم بزو أقرب بالله اللو على أهم من قدا جون قتلو سالة عند من دري درسالو النزية من درسووش بتقام نورن يوش سلنبرو بزياقي زي دمب عند من قدا نياسي متع تقبلو أستناقدو أبلتو أتتتو ماشن يتنبر باجو فانطلقا حتى إذا أتيا أهل قرية استطعما أهلها فأبوا أن يضيفوهما فوجدا فيها جدارا يريد أن ينقض فأقامه. يزيه من در سووج نبي الله موسى ننا سيدنا خدرن على استناقضاتهم نبر هونوم سيدنا خدر عند لورك درس يبيت قد قد داغنينا أكانو نبي الله موسى تقرمو انديت بيت تقنب الله شوالة. قال لو شئت لاتخذت عليه أجرا كفلك دمو كفي يا مت أيك تشن نبرانو سيدنا خدرم أهون لسوستن ياجد كنبي الله موسى تياك اسمت عباتشو. قال هذا فراق بيني وبينك سأنبئك بتأويل ما لم تستطع عليه صبرا. سيدنا خدر لموسى يهن بمالته أهون من لياياتشن نوالم هونوم اسكاون سلاد الركوتنا تأجس سلاط أحبتم قداي أهون فتشون نقرح الله علو. أما السفينة فكانت لمساكين يعملون في البحر فأردت أن أعيبها وكان وراءهم ملك يأخذ كل سفينة غصبا. مركبواني بساهود يمسكينوش مركب اندمهون متأن بأكابابيو ظالمي هون نقصي متأسل هون نقصن طرو طرو مركبي يمرت بحيل سلميك أما تشاو بمركبو لاي نورايتو اندي تولا تشاو نو يبساهو تالو بأرقت ام نقصن متو مركبو مبساتو نايتو لو التادرو تشو تاوت يتبسا مركب الفلق مالا. وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا. لجن دقمو يقدلكوت ولا جوتشو مؤمنو سيهونو لجو كادقا كافر كمهونن بلاي عرمان اسلاميهون ولا جوتشو ياسشقرال ياسشنكال بإيمانا تشوني فتاتنا تشوال. فأردنا أن يبدلهما ربهما خيرا منه زكاة وأقرب رحما. اللهم برسمتك لولاجوتش يميازننا يميكرب يتشال لجندسات عجو فلقونو بأرقتم الناتو وديو أرقزا لجو تولدو ولاجوتش ننكراكب نبر. وأن الجدار فكان لغلامين يتيمين في المدينة وكان تحته كنز لهما. قرقداون دقمو ياك أناهود يهولت يتيم لجوش بيت سيهون بقرقداو سرم يتدبك أقنزب الناورك نبر. وكان أبوهما صالحا فأراد ربك أن يبلغا أشدهما. ينزي لجوج ولاجوج يموتو سيهونو النرسم صالحوج ناتشاو على تملكتو أباتنا النات صالح سيهونو لراساتشو بيتشاسايهون للجوجاتشو منو سيدنا خدرن قطلو سنناقر قب قداو كفرسة يتدبكو تايتو ليلو سووچن داوستوتنا النزي لجوج سيادقونا سيبرتو يهن نبرة دياوتو تنو على. وما فعلته عن أمري ذلك تأويل ما لم تستع عليه صبرا. يهن نمسراه اللو يسراه بفك عدي سايهون بأ الله تأزازنو على. سيدنا خدرم لنبي الله موسى يهن كابر الرابوها لا بمجرش علي أنتم تقست للتادر جال شالكبك قد يهنا وعلونا نبي الله موسى أن سيدنا خدر تلايو كذبوا على بني إسرائيل من قال لأية انكرات تسال مجمرة نبي الله هارون بمن قال لأي موته وبرها واستقبرو نبي الله هارون بموته بولة تامتاتشو ملك الموت ودى نبي الله موسى روحا تشون لوسط لأسفك المتع أبي هريرة رضي الله عنه عند تناقروت ملك الموت ودى موسى عليه السلام تلكو بمتع قزي موسى تنادو ملك الموت فيتون متوت አይኑን አጠፋው አሉ። መልአክ ሞተም ወደ ጌታው ተመልሶ ሞተን ወደማይፈልግ ባሪያህ ነው ያላከኝ አለ። አላህ የመልአክ ሞተንም አይን መልሶለት ወደ ሙሳ ተመለስና እጅህን የበሬ ጎን ላይ አድርግ፣ ከዚያም እጅህ በሸፈነበት የጸጉር ብዛት በእያንዳንዱ ጸጉር አንድ አመት እንድትኖር ተሰጥቷል ብለህ ንገረው አለው። ነብዩላህ ሙሳም ይህን በሰሙ ጊዜ ያ ረብ እነዚህን አመታቶች ከጨረስኩ በኋላስ ብለው ጠየቁ። ከዚያ በኋላማ ሞት ነው የሚጠብቀህ ሲባሉ ነብዩላህ ሙሳም መሞቴ ካልቀረ አሁኑኑ ልሙት አሉና እጃቸውን ሰጡ። ሆኖም ነብዩላህ ሙሳ አላህን አንድ ነገር ጠየቁ። ከቤተል መቅደስ ድንጋይ ቢወረወር ድንጋይ ሊያርፍ በሚችል ቦታ ላይ ለቤተል መቅደስ አቅርበህ ቅበረኝ ብለው አላህን ለመኑ። በእንደዚህ አይነት ሁኔታ ነብዩላህ ሙሳ አለይሂ ሰላም ሞተው ተቀበሩ። ከነብዩላህ ሙሳ በኋላም በኒ እስራኤሎችን ሲመራቸው የነበረው ዮሻዕ ሲሆን ዮሻዕ ነቢይ እንደነበር ብዙ ዑለማዎች ይስማሙበታል። በኒ እስራኤሎችን ይህን አላህ የፈረደባቸውን 40 ዓመታት ሲጨርሱ ጥጃ የተገዙትና ቤተል መቅደስ አንገባም ያሉ ሰዎች ሁሉ ሞተው ሌላ ትውልድ ተተክቶ ነበር። ዮሻዕ አዲሱን ትውልድ ይዞ ቤተል መቅደስ እንዲገባ ከአላህ መመሪያ መጣለት። ነቢዩላህ ዮሻዕ ይህን አዲሱን ትውልድ ይዘው ቤተል መቅደስ ለመግባት 6 ወር ከበዋት ነበር ይባላል። በመጨረሻም የጦርነቱ ወሳኝ ዕለት ከፍተኛ ጦርነት ተካሂዶ ድሉም ወደ በኒ እስራኤል ባዘነበለበት ወቅት የጁምዓ ቀን ፀሐይ ልትጠልቅ ስትቃረብ ነቢዩላህ ዮሻዕ በጣም ተጨነቁ። የዚህም ምክንያት በኒ እስራኤሎች ከጁምዓ ቀን መግሪብ በኋላ ቅዳሜ እንደገባ ስለሚቆጥሩና ሁላችንም እንደምናውቀው የሁዶች ቅዳሜ ቀን ምንም አይነት ነገር አይሰሩም ነበር። አሁንም ከአቡ ሁረይራ ረዲየላሁ አንሁ እንደተሰማው ረሱል ሰለላሁ ዐለይሂ ወሰለም በተናገሩት ረጅም ሐዲስ ላይ ነቢዩላህ ዮሻዕ ወደ ፀሐያ እያዩ አንቺ ታዘሻል፣ እኔም ታዝዣለሁ፣ ያ አላህ ይህችን ፀሐይ እንዳትጠልቅ ያዛት ብለው አላህን ለመኑ። ከዚያም ድል አድርገው ቤተል መቅደስ እስኪገቡ ድረስ ፀሐይዋ ባለችበት ረጋች ብለው ተናገሩ። በሌላ ሐዲስ ላይ አን አቢ ሁረይራ ረዲየላሁ አንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም إن الشمس لم تحبس لبشر إلا ليوشع ليالي سار إلى بيت المقدس صحي ليوشع عليه السلام بستكر لسولج فتصم التيازجم ود بيت المقدس يامر ليليت علو نبي الله يوشعنا تكتا يوشعو بيت المقدس اندقبو ፀሐይዋ ተንቀሳቅሳ ጠለቀች። አሁን በኒ እስራኤሎች ቤተል መቅደስ እንዴት መግባት እንዳለባቸው አላህ መመሪያ ሲሰጣቸው ወይ ቁል ادخلوا هذه القرية فكلوا منها حيث شئتم رغدا ይህችን ከተማ ግቡና ካሻችሁበት ቦታና ከተትረፈረፈው ብሉ ባልናቸው ጊዜ ودخلوا الباب سجدا وقولوا حطة نغفر لكم خطاياكم وسنزيد المحسنين ستقبون ركوء بمادرقنا يا ربي حاتعتاتشن مارن يالاتشو قبو حاتعتاتشوهنم انمر اللاتشو حلن ለበጎ ሰሪዎችም እንጨምርላቸዋለን አለ አላህ። تبدل الذين ظلموا قولا غير الذي قيل لهم እነዚያ በደለኞች የተባሉትን ነገር ቀይረው ሌላ ያልተባሉትን ነገር አሉ ወይም አደረጉ። በቡኻሪ እና በሙስሊም እንደተዘገበው ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ነብዩላህ ዩሻዕ ላይ ከማሾፋቸው የተነሳ በኒ እስራኤሎች ሩኩ እያደረጋቸው ግቡ ሲባሉ በመቀመጫቸው እየተንፋቀቁ ነበር የገቡት። ሂጣ በሚለው የአላህ ቃል ፋንታ ሂንጣ እያሉ ነበር የገቡት አሉ። ፈአንዘልና ዐላ ለዚነ ዘለሙ ሪጅዘን ሚነ ሰማኢ ቢማ ካኑ የፍሱቁን በእነዚህ በደለኞች ላይም በፊስቃቸው ሰበብ መቅሰፍትን ከሰማይ አወረድንባቸው አለ አላህ። አሁንም በቡኻሪና በሙስሊም እንደተዘገበው ረሱል ሰለላሁ ዐለይሂ ወሰለም አላህ በኒ እስራኤሎች ላይ ተቆጥቶ ተላላፊ በሽታ አምጥቶባቸው በአንድ ቀን ብቻ 20 ሺህ ሰዎች ሲያልቁባቸው ወደ አላህ ተመልሰው አላህን መለመን ያዙ አሉ። አድማጮቻችን በሚቀጥለው ሳምንት የነብያት አንድ ዝግጅት ላይ ኢንሻአላህ የነብዩላህ ዳውድን ታሪክ ይዤላችሁ ቀርባለሁ። ሱብሃነከላሁመ ወቢሐምድከ አሽሃዱ አላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።